الهدى ويتبعني ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا. إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد ضل ضلالا بعيدا. يدعون من دونه إلا إناثا وإن يدعون إلا شيطانا مريدا. لعنه الله وقال لأتخذن من عبادك نصيبا مفروضا. ولأضلنهم ولأمنينهم ولآمرن وليبتكن آذان الأنعام ولآمرنهم فليغيرن خلق الله. ومن يتخذ الشيطان وليا من دون الله فقد خسر خسرانا مبينا. يعدهم ويمنيهم وما يعدهم الشيطان إلا غرورا. أولئك مأواهم جهنم ولا يجدون عنها محيصا. بارك الله فيكم وجزاكم الله خيرا. معك بارك الله فيك ابن جمال، ونحن نقول صدق الله العظيم وبلغ رسوله الكريم، ونحن على ذلك من الشاهدين والشاكرين، والحمد لله رب العالمين على هذه الآيات. نور فوق نور، سبحان الله. قرآن إن يقنا أهن سنتنو هلتمتو سمانا سدست سورة البقرة، إن يقنا هلتمتو سورة آل عمران سنتونو أراتمتو سمانا سدست لنا. أهونم زيلاي متو هادر سنال يعني أمستمتو يعني سدستمتو آيانو يدرسنو قنا سدستشي كرنال سدستشي آيات من اللي نسمانو كقرآن إني بتام بقوقوت يتأبقونو نانتن لما السمات كقرآن بزونا قر اللي نسمانو لهو تاتشين يمي هونو إنا لبيت سوى تاتشين يمي هونو لا الدنيا لا أخيرام يمي تأكم سنت حديث عن ببه سنت سيرة عن ببه سنت التوحيد عن ببه يما تاقنيو بقرآن كلام ربي سبحانه وتعالى سدستشي آية أتقب يعني اسك سدستشي يمي هل نقر إيك أرانا المالتنو إشي من إلى الله سبحانه وتعالى. ومن يشاقق الرسول، يشاقق مالت عناد مالتنو، عناد تاكلاتشو نتركنا على مقباباتنا على مردات على مقبل يه شقاق بهلال. لمسالي إننا نرجنا بعند تنو بعند نقر نكره كرالن إني نرجنا سلمت ألا ونت بتناقرم على سماتم بك أشاققوا أشاققها يعني قتر بيه بك على سمام أهونم منه شتام نش منامن منامن لاله. إذن ومن يشاقق الرسول نبي صلى الله عليه وسلم أنتنيا نبي مهوناتشون إياوك قرآن أنتنيا كالله مهونون إياوك كريستياني هون يهودي هون كهادي هون بوديزمي هون هندوسي هون يفلقوني هون لكن كتقلت ألت بهالا. ومن يشاقق الرسول من بعد ما تبين له الهدى زيلاي تلكو شرط من دنو دعواو يدرس بات سو مهونا اللبت انجي سل دين الإسلام ما نمسو ساينقرو الله سبحانه وتعالى منم آيادر قوم. ولذلك يقول سبحانه وتعالى وما كنا معذبين حتى نبعث رسولا. عند رسول عند ملئكت يالمت أو سو منم نقر يماك عند دنقاي هونو سو الله سبحانه وتعالى جهنم وست أيكتهم بعذاب أيكتهم مكناتهم አልደረሰው ማልተማረም ወይም ደግሞ دعዋው ወደ ሷል መጣ ምሳሌ በነሰጥ አሁን ምንድነው መጀመሪያ ደረጃ ከዒሳና ከነብያችንና በዒሳ የነበረው 571 አመት ከነብይላ ዒሳና እስከ ረሱላ ሰለላም የነበረው ስንት አመት ነው 571 አመት እዛ ነብይ አልነበረም ጨርሶ ቁረሾችና አረቦች በመላው ነብይ አልነበራቸውም እልም ያለ ጀህልነት በዛ ነበር የሚኖሩ طيب لجهنم ناتشو አይደሉም ለጀናናቸው አይደሉም ምንድናቸው እንግዲህ አላህ ያቃል ምክንያቱም ይሄ አላህ ፍርድ ነው ولذلك يقول سبحانه وتعالى ياسين والقران الحكيم انك لمن المرسلين على صراط مستقيم تنزيل العزيز الرحيم لتنذر قوما ما انذر اباؤهم فهم غافلون انت محمد تلاكوكو انزا اباتوچاچونا اياتوچاچو በጅህልነትና በغفላ የነበሩ ሰዎች ነብይ አልነበረባቸው ሰዎች لتنذر قوما ما انذر اباؤهم አባቶቻቸው ረሱል ያልተላከላቸውና እድልም ያለ ጅህልነትና ሽርክ የነበሩ ለነሱ ነው የተላከው እኮ አንተ መሐመድ ይላል ስለዚህ አሁን እዚህ ይላል ግን የነቢያችን ሰለላም ነገር ተገልጾለታል እንደ አሁኑ ማለት ነው አሁን በአለም ያሉ ክርስቲያን በሙሉ ያቃሉ محمد صلى الله عليه وسلم نبي نو يتبال نو انبي بلو نغرو بقى يعني بغرغدا لا يطالوت ياوقو يسموناچو ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين قطاتو مندنو تاقالاچو اهو قطاتو بدنغا هرغن متوالن برودونا وهارغن نمتوالن اندزي نطبق نبر لا ነቢያችን ሰለላም ኡነተኛ ነብይ መሆናቸውን የተገለጸልን የማመን ጉዳይ ማመንና መካድ የራሱ ጉዳይ ነው ግን ሪሳላው ከደረሰው መሐመድ ኢብኑ አብዱላህ ሚባሉ ሰለላሁ ዐለይሂ ወሰለም ነብይ ቁርአን ሚባሉ ኪታብ ከአላህ ይዘው መጡት የሚባል ወሬ ከደረሰልን ይሄን ደረሰው እንብያ ላይ ይሻቅቅ الرسول يعني ሻቅቅ الرسول ማለትኮ በህይወታቸው ከነሱ ጋር ከሳቸው ጋር የሚከራከር ማለት አይደለም እሱ ነው ላኪን ከሞቱ በኋላ ደግሞ ቁርአናቸውና እንትኑ ሐዲሳቸው ያለ እንቢ አሻፈረኝ ብሎ እንቢ ያለ طيب ምንድነው ቁጣቱ የቁጣቱ ለየት ያለ ነው ሱብሃንአላህ العظيم ማንም ሰው በጭንቅላቱ የማይመጣ ቁጣት ነው ወይተبع غير سبيل المؤمنين ቁጣቱ እንግዲህ ተመልከቱ ንወልሂ ማተወላ በሄደበት ቦታ እንዲሄድ እንዲቀጥል እናደርገዋለን يا اخي እንደዚህ መሰለ ቁጣት የለም ከዚህ በላይ ቁጣት የለም አንተ ለምሳሌ ለሰይ ኢብኑ ጀማል ዚና ያደርጋል እንበል እሺ አሁን ተዋሉት እንቢ ያለ ተዋሉት እንቢ ያለ ካበዛው አላህ ምን ያደርጋል በልቡ የዚና ፍቅር ይጨምርለታል በቃ በዛ ይጠፋል አንዲት ፈረንጅ ነች አንዲት ሀበሻ ነች እንደምን ነች ለትና ቀን በዚና እዛ እንድጨማለቅ ያደርገዋል ከዚህ በለጠ ቁጣት የለም ወንድሞች በዛ ይጠፋል በዛ ይሞታል ከዛ ወፈር ያለና እንትን በጣም የሆነው ቁጣት ይሰጣዋል አላህ Subhanahu Wa Ta'ala اذن ومن يشاقق الرسول من بعد ما تبين له الهدى برهانو يتገለጸለት صراط المستقيم يتገለጸለት የነቢያችን ትልቅነት يتገለጸለት እና እንቢ ብሎ አሻፈረኝ ብሎ ጀርባውን ከሰጠ ያው ጀርባው እንደሰጠው በዛ ገመዱ ያሰፋለታልና ወደ ጥፋቱ እንዲቀጥል ነው የሚያርገው ንወልሂ ማተወላ طيب يا اخي تولهي ما تولى يا ربي خلاص تو من من من يكسثال انغري ونصله جهنم وساءت مصيره اذا وطيته جهنم وسط جبته اذا انغري جهنم من مهونون اناقم جن اناقالن مغلصو جن بتام بتام تن يكبدال سلازي አሁን እስቲ እንሂድ ምን ማለት ነው ይሄ አያ ብለን ጠይቅ يقول المفسرون نوله ما تولى ونصله جهنم وساءت مصيره اذا سلك هذا الطريق جازيناه على ذلك الله سبحانه وتعالى من يلال ربك تو تملس قران حديث ود الله تملس انبي انبي قال اسلام بيهونم يعني كريستيان بቻ ማለት አይደለም عند اسلام ሆኖ በቃ ተቀላላ የነቢያችን እንትኑ ትምህርት አልሰማም የቁርአን ህግና ደንብ አልሰማም ስሙ ሙስጠፋ መሐመድ ነው በጣም እንትኑ ካዲ ነው አይደለም بأن نحسنها في صدره عليه يهن مطفو نغرنا كدتنا مطفو سرا تقلالا بلبو تزيين ان رجلتالن فكر اندي ادربت اذا مطفو سرا اندي ودو نادرغوالن نحسنها في صدره ايش معنى صدره بلبو يزاي مطفو نغرنا يكفر نغرنا انتن اندي ود نادرغوالن ونزينها له استدراجا من معناته استدراجا بدنب اندي طفا يعني اطفا له بلا ادلم يهدو بل قتلبت بلن مريته نو مننا نطفلت عليه حبيبي واحبائي والله العظيم تملكتو ايه سويو باسات ارغو بيقاتلو يشال نبر اذا يقومه قومو ياله قطاتو بالدنيا باسات ارغو بيطفاو ببردو ارغو بيجدلو وين بنتن ارغو بيجدلو يشالو نبر لكن لا من ادرجلت ادميوس كم يدرس درس بقى اسفال طفاتونا بذا ارغو يطفال معناتنو بانه حسينها في صدره ونزينها له استدراجا كما قال تعالى بل الى قران من الله سبحانه وتعالى فذرني ومن يكذب بهذا الحديث سنستدرجهم من حيث لا يعلمون تواتشوستي انبيالو يا محمد نعم سنت دعاء الركله انبيالو او طيب مندنو تواتشو يا محمد سنستدرجهم من حيث لا يعلمون بما قوت ونيتا اجلاتشو سيدرس باللبت بشتانا باللبت شلما يهونو نغير بزاي موتال تواتشو سبحان الله يجي تواتشو كباد قطعتنج اهون لمثالي عندو اني عند غوربيت ويم زمد بزو ما انتن يادرغال بزو بدل يبدل حالنا كذا بحالا اشي تو تو تو والله تو اني من دم ما درغو ياقال باقم اني ياقالو تو استي تو يسدب من يبل يمتا تو استي تلو والله انا كفو يهونو قطع ستازاججلت لو اندزي يمتلو انجي سنفس لهون كادلم انا الله سبحانه وتعالى اندزي فذرهم ذرهم ما لتواتشو معناتنو وقال سبحانه وتعالى في سوره الصف فلما زاغوا يا موسى تكتايش ناتشو توالاتشو توالاتشو امبيسلو فلما زاغوا ازاغ الله قلوبهم خلاص لباتشو زغت ارغو قلف بايجو لاي وسدونا والله دعوا دعوا بتارغلاتشو من بتارغلاتشو ايسوبم انانته تمراتشو على وندموچ تستاوسالاتشو بسوره البقره ان الذين كفروا سواء عليهم انذرتهم ام لم تنذرهم لا يؤمنون ايش ليش يا ربي النبي اندزي هونو في قلوبهم مرض نعم ان الذين كفروا سواء عليهم انذرتهم ام لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى ابصارهم غشاوه ولهم عذاب عظيم ان ايه نجر وندموج راسن اتتمامن انت معصيه متارغو سو انت نا تمر المارم يا خطرو سراسرا السرام سجد السجدم متت نا زيناتو التوم يمتلو سو يمغتاتر تو الله سبحانه وتعالى جمدو قرطو ايش يقتلبت كاله ويله والله تملس حيا درق انا اندزي هلال وفي ايه اخرى الله سبحانه وتعالى من هلال ومن يخالف الرسول صلى الله عليه وسلم من هلال من بعد ما تبين له الهدى بالدلائل القرانيه والبراهين النبويه ويتبع غير سبيل المؤمنين نوله ما تولى يعني نتركه يمرطون منجد اندهد نتوالن عليه انغدي كزي منرداو مندنوالو يال من يشاقق الرسول ويتبع سبيل المؤمنين فان الله لا يوله نفسه وشيطانه بل يتداركوا ان عند سو جن يلال عند سو اياو اندميلو شيطان يجاوتبتنا يتسقايه معصيه يدرغال لب بل وندموچ ብዙ ወንድሞች አሉን يعني ሲጃራ ያጤሳሉ ቱምባክ ይጠጣሉ ሽሻ እንትን ያደርጋሉ ዚና ያደርጋሉ ቁማር ይጫወታሉ አይደለም لكن ተው ብትለው والله ያለቅሳል ምን ላርግ والله በቃ ተዋለው ይተውና ከሶስት ቀን በኋላ ደሞ ይመለሳል እየተሰቃየ ያለቅሳል እና ምን ላርግ والله ሸይጣን እኮ ነው የተጫወተብኝ የሚል ሰው الله سبحانه وتعالى አይተውም ይሄ ነገር ወደ ሂዳው يمل سوال الى ምክንያቱም እሺ ብሎ እየተሰቃየ ነው ማዕሲያ የሚያደርገው ማለት ነው ويمن عليه بحفظه ويعصمه من السوء ان مطفو سرا بيادرغم ويم دمو لمارغ سيغابز امبي بلو يفلغكو نو نغرو لمارغ يفلغال مكناتو لمثال زينا لمارغ يفلغال لمسرق يفلغال لكن امبي بلو ودو هالا سيهد الله يرداونا الله سبحانه وتعالى ود مسمور يملسوان ولذلك في سوره يوسف ያቺ ዙለይኻ የምትባለው የንጉሱ ሚስት ዩሱፍን እፈልግሃለሁ እወድሃለሁ አፈቅርሃለሁ ብላ እንደዚህ አርጋ በቃ አንተ ስታረጋው እሱ ግን እንቢ ብሎ ወደ ኋላ ሲሄድ አላህ Subhanahu Ta'ala ተቀበለውና ምን አለ አላህ Subhanahu Ta'ala كذلك لنصرف عنه السوء والفحشاء انه من عبادنا المخلصين يوسف يعني ميستياتشليج قنجونچ نبو انتنو غسرو ويم دمو غبيو بدم بارغانو يزغاچو سبات بر نبرالو سباتو نو يزغاچو كذا وهالا سكس يهونو لبس نو يلبسچو سس يهونه من يهونه الگاوان طفا شتو ارغا من ارغا من علچو هايتلك ايش معنى هايتلك في القران هولو نغر تبجاشتوال بقى نانا سامن زين ادرگنج معناتنو هايتلك قال معاذ الله الله انفراد له عليه الله ينسل تقبلونا كذلك لنصرف عنه السوء راسه كتملس ان مقبلوا الله بلو سوء يتبالو مطفو نجر راسه الله اراقلت السوء الفحشاء انه من عبادنا المخلصين مكنياتهم لبو بنصحنا ودني سلتملس تقبلكوت انزا اشافرنج بلو جرباتشو ميسطون دمو እደፋቸዋለሁ እደፋቸዋለሁ እንዲቀጥሉ በዛ በመጥፎ ሊዩነቱ ተመልከቱ ወንድሞች ስለዚህ ወንድሞቻችን እዚ ፓልቶክ የምትሰሙኝ ያላችሁ በማዕሲያ የተጠለቀላችሁ ሰዎች በማዕሲያ አላህ ሸይጣን በላ ያወደቃችሁ ተውባ በሉ ተመለሱ ቢያንስ ቢያንስ ያኺ ልብህን አጽዳውና በቃ ተጸጸት ወታደርገው ነገር መጥፎ መሆኑን እወቅ የማያውቁ አሉ ለማወቅ የማይፈልጉ አሉ አረባክ መጥፎ ያደረከነው አረባክ ተውኝ አንተ ደሞ እንዴት የመሰለ ሙጠውዕነ አስቸገርከንኩ ዓለም የተደረሰሽ እንደዚህ የሚሉ አሉ። እነዚህ በጣም በአደገኛ ሁኔታ ነው ያሉ። طيب قوله ونصله جهنم اي نعذبه فهي عذاب يعني عذابا عظيما وساءت مصيرا الى ماشي ايه 115ኛው አያ ይሆናል 116ኛው አያ ምን ይላል ان الله لا يغفر ان يشرك به ويغفر ما دون ذلك شرك الله ايغفر يفلغون نجر بيهون الله لما غفر ايتشلم بنلم ستات ادلم وندموچ توحيد تمارو بدم الله لمشرك بشرك يموت سو ايغفر بلنال لما غفر ايتشلم بنل يتشالال وندموچ يبالال هي نجر ስቲ yes or no ጻፉልኝ yes or no ጻፉልኝ አላህ በሽርክ የሞተ ሰው ሊغفرለት አይችልም ብንል no አለኝ yes or no ወንድሞች ይቻላል እንደዚህ ማለት ይቻላል እንጂ ለምን መሰላችሁ የሚቻለው لان الله هو الذي حرم على نفسه الله كونه راسه لمشركنا لكافر እንዳይغفر براسه واجب አደረገው براسه واجب ادرغو ان لا مشرك سماينا مريت بيتطابق بشركنته كموته بكفرنته كموته اني الغفرن بلو براسو لراسو حرام ادرغو سلازي من لالن ايتشل مالتاچن يدكمال دكام ما سله هنا سلم ايتشل مالتنا مالتاچن ادلم لكن الله لا تقال يلو عند قالچ الغفرن بلو بقى مهتم كا ودقلت ከዛ ተለምኖ ምናምን ያለ ያላህ ህግ لا تبديل لكلماته ابدا ስለዚህ الله سبحانه وتعالى بشرك يموت اغي طيب كشرك بتاچ የሆኑ ማዕሲያዎች እና ወንጀሎች ያደረገስ ይغفራል لكن لم يفلقوا له يقول ان الله لا يغفر ان يشرك به ويغفر ما دون ذلك يعني كشرك بتاچ ያለው ግን لمن يشاء ومن يشرك بالله فقد ضل ضلالا بعيدا بشرك يوم يموت سو حقيقة بتقام تلك طفات نويت فايلا. ذكر بعض المفسرين أن المفسرين منالو عن ابن عباس يهتش آية لمن دنو يورد الشو ألو يهتش آية إن الله لا يغفر أن يشرك به ستورد سبب الله تعالو بعد سبب نو يورد الشو ألو إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء. عند سو عند عربنا ودى نبي صلى الله عليه وسلم متأنا فقال إني شيخ منهمك في الذنوب على شو نبياتنا على شو إيش من النوالوت إني يلا هذا الركض وانجل يلا دمو بتأم بزو وانجل نو مارجو أهون بوانجل نو يلا هو على شو إلا أني إني جن لا أشرك بالله شيئا بالله جن على جرم من أنت بهون الله شريك له تأوت الله نو هبل الله نو جني الله نو ملو نجر بلبيب شروس أي متعم جن مع سيادر قالو زين هذا قالو خمرت تطلو من تطلو لكن بشرك النت شروس الله آيني من زاله لا أشرك بالله شيئا منذ عرفته وآمنت به الله كوك جمرو إسكون درس بالله شرك أسكب الشالات كم هاله ولم أتخذ من دونه وليا يمين لما نجر الله نو ملمنو عند نجر كفر لك السنة ملو ملو لكن شيطان بتعام سلمي تشاوث بن بزوم عسيا أبزال له ولا تشو ولم أقع المعاصي جرأة سبحان الله العظيم دمو نبيات شنا لا تشو نعم معسيا دمو بدفرت الله بمناك عدد لم يمن أما درقو لكن معسيا درقا له أملسا له نجنا أملسا له نجنا ودك له لك بكا بچكا ودكو تاتبو نجنا بچكا ميودك سونو سلزي الله نك أدلم جراء أدلم دفرت أدلم لكن من الأرق والله بكى شيطاني تشاوت الدنيا عليه وما توهمت طرفة عين أني أعجز الله هربا عندك أن إنك الله إيش شال له من اللي أرقني يفلقوني أرق الله من دون أدبك الله بيه بل بيم تكستوا ياك به نجر الله انفرد له لكن شيطان بتقام تشاوت الدنيا وإني لنادي منتائب أهون قبت آم تسأسأت كتنا هل قزي بلقصنا بنتن إيا تسأسأت كنا والي فما ترى حالي عند الله نقول نبياتشن با الله زند إني إنديتنين بت آم تلك تيهاكنو الله نبياتشن لمن لسوتيا ما يتشلونو سويو ها أراسات بمعسيانو يالو بك آقن شرك هادرقم ولتن يادمو بدفرتنا نكو الله نكو عدلم نبي عليه الصلاة والسلام فتوى لسطبت هاي تشلم هنا قر الله فتوى سطبت من عليه يقول يهجن هونك أي ودرتشو إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد ضل ضلالا بعيدا أبشر التوبابل الله سبحانه وتعالى شركنا ما غفر ونجي للا ونجل ما بمولو توباب لو كمت عند سو استغفار كدرجة تني لوال ويوم دمو بإيمان كموته الله يغفر لتال كفر لجي ومن يشرك بالله فقد افترى إثما عظيما لأن في شأن أهل الكتاب من اليهود وهم عند نعم أن الزيهودش نبيه صلى الله عليه وسلم أنتني نبي مهنا تشون ياك علو كان قال لا تشو تملكت آية من الآن ومن يشرك بالله فقد افترى إثما عظيما إياوك أسو شركك هذا الرقي قرآن الفلقم كالي يقول إن الزي يهودوش إن بتلي يهودوش يهودوش بدم بنم ياكو نبيه صلى الله عليه وسلم نبي مخوناتشون طيب دمو قرآن يكرسنا يهودنا هلو دمسسو السو يبلاينة داللو قرآن يبلاينة داللو يكتاب يكالو النسو فصار فعلهم هذا افتراء بالغا يا الله انت مكذبنا مواشتنا ان الله لا يغفر ان يشرك به ويغفر ما دون ذلك نعم الله لا يغفر من مات وهو مشرك دقمت وندمج انقاوم ستلو افاتشو ملتاتشو نمتلوت الله لا يغفر من مات شوف بهوتي هلا اندزي لما نتاتشلم يي قبر مريم والله الله يغفر لتمكالك ستتنيانه ይህ ክርስቲያን አላህ አይገፍርለትም ካልክ ስተተኛ ነህ ለምን አታቅም በምን እንደሚሞት ላኪን በኩፍሩ የሞተው ሰው ግን ወደ እስልምና ሳይገባ የሞተ ያኒ ካፍር አይገፍርለትም ምለህ ብለህ መናገሩ ተገቢ ነው نعم نقول اما في حياته يغفر الشرك والكفر والنفاق لمن تاب اما من مات مشركا او كافرا او منافقا او شاكا او مبتدعا بدعه تخرج من المله لا يغفر الله له ابدا الابد نزي امس نقولك تاقالاچو كفر وشرك ونفاق وشك متطرات الراس شرك نو وبدعه بدعه كسلمنا مياسوطا بدعه كهونه بزي عينت يموت سو سمو محمد ابن مصطفى ابن عبد الله ابن يفلقون يقول يه جهنم قفتو ايوطا وهذا الكلام نقوله بملء افواهنا يا اخوة بل من تسهل وقال يا اخي عندنا سو شالو يعني اذنتي سماچوال يا اخي انت مدنو الله كو غفور رحيم كونو ምንድነው በቃ እንትን ያኒ ቀጣ ታርገው ነገሩ ያኒ አትጫንበት አንዳንድ ጊዜ እኮ አላህ Subhanahu Wa Ta'ala Rahman Rahim ስለሆነ የገብረ ማርያም የሞተው እኮ በጣም ጥሩ ጥሩ ስራ ይሰራ ነበር በሱ ኮሊ ረህመው ይችላል ላ ትለዋለ ኢንሻአላህ አለምሉ በሰደቃና በበጎ አድራጎትና በጥሩ ስራ ቢሞላው መሬቱ በጥሩ ስራ ቢሞላው በሽርክ እስከ ሞተ ድረስ አላህ Subhanahu Wa Ta'ala አይغفርለትም አትጠራጠር بتوحيد التراتر بقى بلوي نجر ولذلك يقول سبحانه وتعالى في قران في سوره الاعراف تملكت انجلي الله كو جمدكو قرطو بقى ليلا ليلا ندان نناجر قرط ارغى تناغري من عليه ان الذين كذبوا باياتنا بزي بقراننا بنبيو صلى الله عليه وسلم يكفروا سوتش كذبوا باياتنا مالك بقراناتنا بنبياتنا يكذبوا سوتش واستكبروا عنها بتأبيت انبيالو اشي لا تفتح لهم ابواب السماء ولا يدخلون الجنه حتى يلج الجمل في سم الخياط انديتي مساله مساله كون والله كافر جنه يغبال عند كريستيان ويم يهودي جنه يغبال مكنياتهم بزو مدرسه نو يسرى ብዙ እንትን ፈቂራዎች እና ደሆች ነው የረዳ ብዙ በጎ አድራጎት እና ጥሩ ስራ ነው የሰራው ለ35 አመት እኮ ከደሆች ሆኖ ምግብ ያበላና በጣም በጣም ሰው የረዳ ነው ተብሎ ጀና እኮ ሊገባ ይችላል የሚለው ነገር ከጭንቅላት አስወጣው አላህ ስብሐ ወተዓላ لا يدخلون الجنه حتى يلج الجمل في سم الخياط ايش معنى جمل قال المفسرون جمل جمل مالتنا جمل جمل مرفيع امطاسي يما هون نجر كونو مرفيه تنشوا مرفيه تامطانا عين علات مرفيه ادلم جمل امطاونا بزاب عينو اسجباو possible or impossible وندموج جمل بعين مرفيه لتاسجباو impossible علم بمولو بيسبسب هايتشلم ሁለተኛ ليلا علماءش منالو جمل مالتالو ይህ መርከብ የባህር መርከቦች አይታቸዋል ትላልቆቹ መርከቦች በዛ በአንድ ከተማ ሲገቡ ሹፌሩ ያስቆመዋል አይደለም ከዛ በመንድ ነው የሚያስራት በገመድ አርጎ አንድ ግድግዳ ላይ ወይም አንድ ብረት ላይ ያስራታል እንዳትሄድ እንዳትቀሳቀስልም ዴ ገመዱ ምን ይሆናል ገመዱ ውፍረቱ እንዴት ነው ወንድሞች ትልቅ መርከብ የምታሰርበት ገመድ ውፍረቱ እነን ይሄላል እንደም ከኔ ካንተ ወፈረ ገመድ አለ በሷር ያ ገመዱ ጀመል የሚባለው መርከብ የሚታሰርበት ትልቁ ገመድ መርፌ አምጣና እዛ አስገባዋሉ ይቻላል እንኳን እሱ ገመዱ በአስር ከፍለህም ሊገባ አይችልም ስለዚህ ግመልና ይህ ገመድ ሁለቱም በመርፌ አይን ለማስገባት እስከምትችሉ يعني يعني لك اندسو عندما تتشلو هلو مشرك كافر جنة يقبال مالت زبتنو التاسمو تالي كذي بلاي من فلقال لن كذي قدتلو انت متى ارى ترو كونو الله كو غفر الرحيم كونو من اللبت كيسو اهون لمسالي ارى سنت ترو سنو سرانو يسرى بلاي جنة لتاسقباو كفر لك اسقب انجي انت جنة كالب انت جنة اسقباو لالله جنة قد أي قباب. أوكي؟ قال سبحانه وتعالى سبحان الله العظيم لنزي كريستيانوش إنا يهودوش الله أهون عندنا قرى اللي وندموش كريستيان كريستيانوش يميسمون كال الزهروم لبي بلو إنيا سلاموش كريستيانن أنسد بم لكن الله بقرآن يالو ونت نقرقن إنه قال تسألن لدقمو عرفت نقرو إنه بقرآن يالو نقر أره كريستيانوش داي قطو بيه يلفو عللم من نيوم عالم يلفو عن أي لم بقرآن يتتكسو ترقمو ننقر علن لكن هنو بلنقن كريستيان أنسد بم إشي تككل نقرنا واندموشي إن كان الله هنا ققر حق أنه على الله الحمد لله الله سبحانه وتعالى كسل كريستيان وش من عليه لقد كفر عليه لقد كفر الذين قالوا إن الله هو المسيح لقد كفر مجمّر يتكسات لمن الذين قالوا إن إن إن مريم إن عيسى ابن مريم الله نو يالو كفرنا تشو لمن عيلم لا مجمّر كفر مهنا تشو انقلته مجمّر من النتاجو لقد كفر الذين قالوا إن الله هو المسيح ابن مريم وشوف دمو راسو سيدنا عيسى كريستوس يميلو السكون راسو أرتو تو تو الله اتبالوني عليه وقال المسيح يا بني إسرائيل اعبدوا الله ربي وربكم إنه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من أنصار ሁለቱ ቆኖ የተነጋገሩ ክርስቲያኖችና አላህችን የሚሉት ክርስቶስ ሁለቱም የተነጋገሩ ናቸው አሁን ምን አለ አላህ ሱብሃነ ወተዓላ لقد كفر الذين قالوا ان الله هو المسيح ابن مريم يمريم ልጅ መስእንደን ክርስቶስ ወይም ኢሳ አላህ ነው ያሉ ኩፋሮች ናቸው ግን የሚገርምህ ነገር እኮ አለ አላህ ሱብሃነ ወተዓላ እንደዚህ ብሎ እኮ ዝም ቢሉ እንትን ነበር لكن ራሱ መሲህ عيسى ربا كاتشو إله التبالون إيالي لا أنت إله نوالوت وقال المسيح يا بني إسرائيل اعبدوا ربي وربك ونجاوب عليه يني ربنا إن أنت ربي يني اللهنا إن أنت الله أندنو إنه من يشرك بالله فقد حرم الله عليه الجنة يعني شرك هذا الرقو إني أنقوان إني عيسى بن مريم شرك بادرق حرام علي الجنة ومأواه النار وما للظالمين من أنصار إهن سباه لتنيو آية بسورة المائدة نو سباه سوستنيو آية بسورة المائدة من نلال لك نزع النزي عيسى الله نوم ميلوتنا اندقنا دمو سوست سلاسي لانو سوست سلاسي أباتنا ولجنا منفس نأبنا ولدنا منفس يكودرو ينبر أمنا تكونو أهن أديس يمتعر اللم من على الله سبحانه وتعالى بسبع سوستنيو آية في سورة شو اسمه المائدة لقد كفر أهون من دزي بلو جمري لقد كفر الذين قالوا إن الله ثالث ثلاثة وما من إله إلا إله واحد وإن لم ينتهوا عما يقولون ليمسن الذين كفروا منهم عذاب عليم إن قر قال توت والله إن ديت يمسن جهنم إساتنو يتقرب الله تشونا توب الواتشو تو الله عندنو سوس سوستن يواد اللم أب ورد منفس بالو نقر يلم عفلا يتوبون إلى الله ويستغفرونه والله غفور رحيم إني غفارن إني عفو يملو قيتان إني تملسوا يالي إنبيلو تال ما المسيح ابن مريم إلا رسول قد خلت من قبله الرسل من دنو عيسى دم كريستوز سوى الله من دي كريستوز كسو كونو رسول كونو اندسو كسن ترسلو شكو الفوال متوش يميهنو نبيو شكو الفوال اندنسو عند نبي كونو سو ما المسيح ابن مريم إلا رسول قد خلت من قبله الرسل وأمه الناتوس من دنج صديقة بتقام يتكدسشنا صادقة تامان هونتشو سيتو كونج كانا يأكلاني الطعام سو ندمي بلاو مقبي بلو نبر الناتو الناسو النا بقلت لمن أنا قرب مقبي بلاو هونتو ወዳቸው በቃ ይጠግባሉ በሆዳቸው የተሸከሙት እንደኛ ሰገራ አላቸው ይኮ ነው የሚለው አላህ Subhanahu Wa Ta'ala ያኩሉን الطعام طيب طعام የበላ ሰው ምን ይሆናል በሆዱ በደም ሆኖ ወደ ሰውነቱ የሚሄድ ይሄዳል የተቀረውስ ሽንትና ሰገራ ሆኖ ይወጣል طيب عيسى እንደዚህ ነበረው ለምን አልነበረው مريمስ እንደዚህ ነበራት አው ይሁን ያቆሻሽናት ነው ላ ወነት የተናገር ነው እንጂ ማል المسيح ابن مريم ምንድነው عيسى ደሞ ምንድነው ክርስቶስ الا رسول رسول ነው ከዚህ በላይ አትስጡትኮ ኢላህ ነው ምናምን አትበሉት መላእካ ነው አትበሉት ما هو الا رسول قد خلت من قبله الرسل እንደዚህ የመሳሰሉ ብዙ رسሎች አልፈዋል وامه እናንተ امه ደሞ ማርያም ስጥኝ ማርያም ردني ردني مريم بقى ادني يمثلوا من دنيتش سوا وامه صديقه الله مقسات صديقه نتش قدست نتش يعني وشات تناغرم زنا درغالتش يالو على درغتش نصحت نتش عليه كانا لسوانا لجوا ياكلان الطعام ولتم مغبي بالو نبر يتاممو نبر انداوم ሙታለች ሷ ሰው እንደሚመጣ ሙታለች انظر كيف نبين لهم الايات ثم انظر ان يفكون تملكت يا محمد ይሄን አይነት መግለጫ የሰጠናቸው እነሱ ግን ይከራከራሉ እንብላሉ ይሄን ንግግር ለሙሐመድ ሰለላሁ ዐለይሂ ወሰለም ነው አው ለኛ ነው እንዴው አሁን አንተ ገብረ ማርያም ትለዋለህ ለምን ድነው ኢሳ አላህ የምትለው ለምን ድነው ሶስ ስላሴ የምትለው አረባካ አንድ ጌታ ነው ብንለው ይሰድብሃል ላ ኢላሃ ያው ለነቢያችን የተባለ እኛም ይባል ያ اخዋ الان يفكرون النصارى اننا نشتمهم አሁን ይሄን ሙሐደራ የኔ ሙሐደራ የሚሰሙ ክርስቲያኖች የምንሰድባቸው ይመስላቸዋል لكن والله የምንሰድባቸው አይደለም ያለ ነው ولكن لو كان لهم ادنى عقل تنش امره እንኳን ቢኖራቸው ኖሮ ለፈከሩ ወነት ያስቡ ነበር وقالوا ماذا يقول الشيخ شيخ ابراهيم من ياله نو استي الناس تولوا من دنو ميلو الله عليه اكونو ميلو راي راسو كوكا كيسو اوتو تدل امي قران يقر يترجم نو بلو انزا بلط بلط بلط يهونو تشنكلات يالاتشو يعني اموراتشو ميتتكمو طيب لمن بيرسونال انتو يمنا درغو لمن يسدب نو منلو السؤال تسدبم قران يالو بامرنيا يترجم نو يميلو بتام بلح يهونو قالو يعني نحن يعني كسو جا مقطعات يلبن من الله يالو نو ميترجمو نو ميلو وس يعني السو ميلو قران اندميلو جهنم وسط جبتنكو ان وطام يي يميلو شيخ ابراهيم يميلو قران يالو نجر اونت كهونه ويلاتشن ويلن ويلن مالت አለባቸው እንጂ ዝም ብሎ ግትር ብሎ لا وشت نو كمالت تنش ما حساب አለበት ማንም ክርስቲያን ሆኖ ማንኛውም ነገር ሲሰማ ቶሎ አይቆጣ ቶሎ እንትና ይውሰድ እርምጃ ይውሰድ ለነኮ ነው የሚባለው ይሄ ነገር የተሳሳትክ ነው ይሎኛል እስክስተቴን ለማየት እስቲ ዘወር ልበል ብሎ ማሰብ የለበትም እንደዚህ ማለት አለበት እንዴ طيب لكن ايلوات كبرياء ስላለ እንዲያውም እኔ በግልጽ ልናገር ወንድሞች عقلو امروا الله يفطروا امروا سيفطروا اندسو كاله امروا اندزي هايلو مندنو ميلوت ايكو عيسى ابن مريم محمد يمطال بلو تناغروال موسى محمد تناغروال ان ياله مندنو اندزي بقى انتن يمنلو بلو ما حساب አለባቸው ጭንቅላጡ ትክክል ከሆነ ማለት ነው طيب ጭንቅላጣቸው ትክክል አይደለም ለማለት ነው የፈለከው በለኝ نعم እንደዚህ ማለት የነው እኔ አይደለሁም ቁርአን ነው የሚለው طيب ቁርአን እንደዚህ አለ እኔ ወነቴ ነው እኔ ቁርአን ድብቅ የደበክ መናገር ምንም እንት አያስፈልግም ቁርአን እንዚህ በአላህና በነቢያችን የማያምኑ ሰዎች አሙራቸው ትክክል አይደለም አሙራቸው አልተጠቀሙበትም ጭንቅላታቸው አልተጠቀሙበትም ስለዚህ ጀሃነም ገብተው አይወጡም አለ አላህ Subhanahu Wa Ta'ala ወይም በሌላ ነገር يعني እብድናቸው እንበል እሺ እብድ ባንልም عند سو بچن كلا طيب ما يسرع سو من تلو الله عنده مش عقلية للو سو أمورية للو سو من دونه متلو نزي أمورات شو يتنساس وش ناتشو الشي دقمي لله يعني نقرأ دلم تملكتو سمو كنيغا من قرآن دمكارا يقول سبحانه وتعالى في سورة ياسين وللذين كفروا بربهم عذاب جهنم وبئس المصير ندى كفروا كريستياني هون ليلا بتقام تلك جهنم اللاتشو بلو سيابكا من عليه إذا ألقوا فيها جهنم استسياس كبواتشو النزا ملائكة سمعوا لها شهيقا وهي تفور جهنم يعني ستتنفس سمواتال شهيق ما تنو وبلا ستتنفس بقى شنك سيله ستل ينو شهيق أمي بالو فيها سمعوا لها شهيقا نزيت لها للجهنم تنفس ولا لا تنفس ولا وسط تنفس ولا لا تنفس ولا وسط يا درجات لك بقى روحوا لموطات يفلق سو النزي تلالج كقطة يتنسى قرآن نملو إذا ألقوا فيها سمعوا لها شهيقا وهي تفور تفور مالت يتكتعت ألج يزللج بقطة أنت ينددج نج تكادوا تميزوا لما قرارت أننا بتنتنتنتن بلا بقى رقف كف كف لما لا تنشو يكررت عليه تكادوا تميزوا ليش من الغيظ كافر وتشو ستاي اندزي ود السواق قرب سيلو انزي اهون يميكفروا سوت ود الزاج حنب قرب سيادرغواچو من تلال زار اندالو سو تتكوسالچ وبلادم ستاوطالچ قران كونو قلب قلب من ترغمو وندموچ تكادوا تميز تميز معنات قرطرطرطرا بتنتنتنتن بلا رفتتتت معنات نو اندزي لما تفلغالچ لمندن نو من الغيظ غيظ معنات قطا معنات نو كلما ألقي فيها فوج نجد جهنم يميقوم سواج بدن بدن بدن بدن بدن يادرغونو بيا بدن احشونو مياسقبواتشو اهون عند بدن يمت أنا إذا جهنم كما قبتاتشو بفيت ملائكة اللو يتأيقواتشوان إنانتي من دنو هما تحشين برو كريستيان يهود جهوفا هندوس إلا اللو عدلا طيب سألهم خزنتها إذا جهنم يعلو ملائكة يتأيقواتشوان قل يا ربي اللهم لا تجعلنا منهم أمين بلو أمين أمين اللهم لا تجعلنا منهم اللهم لا تجعلنا منهم كن السؤال يدرقنا الله سبحانه وتعالى أن سألهم خزنتها ألم يأتيكم نذير أنت نبي مبالا المتع من دي محمد مبالا المتع الله شو من أنت كتاب يزو المتع من دي تبلو يتأيك قالوا بلا إيش معنى بلا متع نجي أجل كأنه قالوا بلا مت أنجي محمد بلا ومتا من نكاتشو لمن التكتلاتشو قالوا بلا قد جاءنا نذير طيب من دنو فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال مبين أهون كريستيان دميلون وشتاتشو ناتشو محمد مبال نقر نبي عدلم قرآن يا الله عدلم إن النبر إلى الله سبحان الله العظيم إيه والله إذا كريستيان مسلم يملورون بالتقابو بزو يم يسافر قالت نوم تسمو والله العظيم يا أخي الله أدلم إفرت يم يبال عليه تن الشعري حتى إسلام طلعتوش بيهونهم إن طلعت بيوصلواتشوم لزال إسلام إن طلعتوش بتوصلو الله أدلم رجولة يم يبال عليه تقالتش رجولة وندم هونك نم يساوك بله مسادب زبله نغرو ما قواشش يسنفنا ملكت نو وندموچ انا اذا غزي مناغروت نغر اهون نغرن الله سبحانه وتعالى وقالوا بلا قد جاءنا نذير مت انجي رسول فكذبنا وقلنا ما نزل الله من شيء ان انتم الا في ضلال مبين طفاتنيوش ناتشو نانتي يمنغدو يطفاتشو نو يلون نبر عليه وقالوا زي لاين انقدي وانا وملكتو ايهيشن ايانيش عقل بنور النرو مجانين ابدوش نبرن انجي چنقلاتاتشن يمن نسرا سوش بالنور يلالو وقالوا لو كنا نسمع او نعقل ما كنا في أصحاب السعير. إنيا سمتن بالنهون يا نبي محمد صلى الله عليه وسلم ملئكت سمتن بالنهون إذا وندمو تشاكين إسلاموش أنت كيروس أنت قبر مريم أنت عند مريم ناس تي قرآن أنت ملكت سيلون أرباك أنت دو زور بل أنت سلام دمو إرقم إنلو نبر يهبال النورو وقالوا لو كنا نسمعو الشبل سمتن بالنهون أو نعقلو شنكلات أشن بنتكم باتشو بنبرن ما كنا في أصحاب السعير الزه جهنب أنمت أم نبر إلى اللو الله سبحانه وتعالى كومنت ستك الزهك أطلو من عليه فاعترفوا بذنبهم من الدرق به بزا بذنبه نا بونجله ونجله المكابل تقبعين نتيل اللو بطا نا زمن هنا فاعترفوا بذنبهم ملسو فسحقا لأصحاب السعير ربعدا قد تجهن بس قبواتشو إلى الله سبحانه وتعالى نحن مسلمين يهن أهون يتبالو قال قلبك قال في دل في دل نوم النام نوم أهون امتبال الشالبل أهون الزهرم هون يميسمو يميسمو كريستيانوش بتقام يسازون النار والله يا أخي مهور يهون وصو من جنو ميلو بعد نجد درك بلو بقى لا لا لا لا أيلم تنش زواري لنا شيخو من دونه ميلو قرآنو من دونه ميلو استلا نبوا بنجر هاتشن قرآن من دونه است كم جمل است كم ترشة ترجم الوقت أوستي بلو يا نبوا استي كان نبوا بهلا من دونه الله سبحانه وتعالى يالو من تقرب إليه شبرا عند كند عند تن كند سهوني بأجه من دونه ملو كند بأجهم تقمتوا إجه بتأته من تقرب إلي شبرا تقربت إليه ذراعا يعني عند كندن ومكربوا عليه ومن جاءني يمشي بأغرية متأنسو أتيته مهرولا أو هرولة الله سبحانه وتعالى عند متر ودى السكر كرب كالك متو متر نو ودى أنتمي كربو استي أونتينو وقنا شاكشون كريستيان يسماتشونو أني هون قرآن يلونه يتناقر كتار الله تنش لا لا لا رجوا الكلم كأن للبد ما الكلم يلاو قلبك الترجم كت استيل عندك أنا استي تملكته وجناتين كريستيان هون كوا عصب استي هيدنا ينجلزنيا تفسير قرآن متعنا أنبوا من دونه ملو إني سيت الله بلا تنش ونفس أنت ملسنا بتامنم بتامنم إيه الله قدينه الله نسيتهنا وتصفى من نارجو جن بيانس بيانس أنب بوستي زين بلا بوتش بوتش بوتش نزي سفاموش منهم كمالات تنشن تنبل نوملو إشي أوكي أجمع أهل السنة والجماعة تقلل علماء وشو بمولو إسلام علماء وشو بعند حق نجرتنا جرو منالو من عصى الله معاصي كثيرة دون الكفر والشرك والنفاق هو تحت المشيئة عند سو يفلقون ونجل بيادرق يفلقون ونجل بيادرق شركنا كفر كلا درقه الله كفلق يغفر اللتال كفلق دمو يعذبه حسب إيش اسمه بونجلو لك الله يكتوال هو تحت المشيئة إيش معنى تحت المشيئة وندموج تحت المشيئة مالت الله يفلق نقر يادرقوال قل جهنم أسقبته لزل ألم أي قطعوه مكناتهم بإيمان سلموته طيب إن شاء غفر له وإن شاء عذبه لذلك يا أخوة لا ينبغي التطاول والتألي على الله وتقول أنت لاند سو بزو معسيا ميادرقو ويمدمو بكفر يالو سو بشرك يالو سو والله الله أي غفر لتمالت تلك وانجلنا من تاك الله أنت والله سو يو عنيد نو عنيد أي سمامكو الله والله أغفر لتم مالت تلك وانجلنا ونلال ورد في الحديث بنبياتشن حديث يمتانا قرلن قراتشو قال واحد أندو علي قالوا نبياتشن أندو كونو والله لن يغفر الله لك لو لاندو دعوة درق لتنا انبيالي مش الرشاة تقوتنا والله الله أغفر لهم مالو نبياتشن منالو بزاق زينب برو نبي جبريل متعنا وحي أوردو منالو الله سبحانه وتعالى من عليه لقد غفرت له وأحببت عملك. أنت يا الله سرى له بله الله يغفر لهم يمتلو سو يعني يسو ذنبه اللي غفره لأنت جهنم التقباب يفرج له على الله سبحانه وتعالى أسفل لقب اسكم يموت درس أنت مبتي لهم كافر نو مشرك نو لجهنم نو مالت مبتي لهم قن بشرك النتنا بكفر كموتي يكذبها لقن بلو نفل لك بل. ورد في الحديث لما قال واحد دمو لنقراتشو أضرب لكم مثل عند مثال لستاتشو واندموش بدن بني قباتشو هلت سوست النامتا هلت عند مسلم نو ليلا وكريستيان نو اشي طيب يا اسلامو زينا يدرقال ليبانو كتعافينو يسرقال قبو يبلال عرطاء الربا يبلال سوي زلمال متت يتطال يسكرال چمربتنا انت بعالم يالو انجروش بمول چمربتنا يه اسلامي هونو سو اندزي يادرقال هذا الرجل من الالن تحت المشيئة يفلقو لناتو لناتو استي بتلك وانجر لمتاتشو لناتو سقاق نيث بيادر كناتو كزي بلتال لو اندمج كزي باس وانجر اي سنتاتشو تاقال لاتشو كناتو كأهتو كليجو كسوستم سيتوش يسقاق نيث بيادر بدن بنو قلتس ارغنو من ناقرو ونتيرو انتنو حق سلواني قن لا يشرك بالله هذا الرجل تحت المشيئة من معنى تحت المشيئة الله بشرنته هل يفلك يدرك وانجل عفو بيا له لمات يتشلال الله يتشلال انجي إن شاء غفر له طيب عفو آل لهم كالس من يدرقوال جهنم استاس قبته عند مليون عمات ولت مليون عمات يعني عند وانجلو بوانجلو متأن يكات اونا مجار شاقن اوتتو جهنم الناس قبهو يهن سويو او كانال وندموج يه سويو اهون دالكواتشنو وده هلتنياو النهيد هلتنياو كريستيانو ومات على ذلك في كفره على سلمن بلو بكفره بالزهيمانت متوال لكن كان طيبا بتأم ترسو نبر امينا مليون دولار اسكمت اللي نكالكو كاسر عمت بها لا متسيت أين بتلو كتانو بيستا أمين طيب عندك أنزينا درقو آياكم أرادتن يو سرقو آياكم همستن يو قبو بلتو آياكم مكناتهم حقو لسو لهو لسو حقو نميستو طيب ريبا حارتا بلتو آياكم عند سو ظلمو آياكم إجو بتعم رجيم نو من مارتنو چر نو لمسكين بزو يسطال يتغدى سو بزو يردال تمام طيب لكن بزيه عينت هيمانه كفر متوال هذا الرجل بدون نقاش وبدون شك بما تراطر نجر قطا كموت بهالا اذا جهنم استغفته لزل الم ايوطا طيب يا شيخ ابراهيم يا سو يو زنا يا درجه سو يبدله سرقوت يادرغه انديت يسو يو بتام قنجونا طرو سرا طرو سو نو بله يمسكر كلت يهكو يني دمبنا حق ادلم هذا يخلد في النار ولا يدخل الجنه وليس له رحمه من الله مثقال ذره يتشن طافي طيف متهل يا الله الاذنت ايست غريب والله نعم وعن طريقة نعم نبين أن زي إيه النجار كان بهلا أهون كزيه وتع فريلن قرتشو عن طريقنا إجرمن قداتشن نبين عندن وندموتشن على الإسلاموتش يكافحشوا الكريستيان مقبات يكافحشوا الكريستيان سجام مبلات بل عندن دو ملاسوبة آمي رزمنا لا كريستيان مقبات مهون اللبات ميلان لا يا كريستيان سقا مبلات مهون اللبات ميلان جهلنا تنوكوه هناك دين بقطع هونم دين بمزاجنا بسميت أي متى دين بسميت بهون نرو الدنيا بتأم تفس تنبر إذا نقول أجر من قداشن إنه كريستياني من ناقباو ما قبات يلبنا ويقولون كيف نتزوجها وهي تقول ثالث ثلاثة سوس الثلاثين أو إلى هاتشين يمتلو عندي ثقبات الله دمو يقولنا ثنش عندي شيخ إبراهيم من دنا أنت تشنكلات إلهم دي من نوصلو عيسى يعني ربنا نو إيالك ناقبات الله من نو دي دينو انديت نو يتبلاش شو إلا ردينو يتبلاش شو أنت نو يتبلاش شو انديت عيسى الله نو يمتلو كافرة سوس الثلاثة إيالك كافرة انديت ناقبات الله إلا يهنو تياك أولا يهن قدي أهم بتمرنو لملس الله طيب الله سبحانه وتعالى بزي سوس آياتوش تملكتو أهوني أنا ببقواتشو لقد كفر الذين قالوا إن الله هو المسيح ابن مريم إن الزا عيسى الله يالو سوش كافروش ناتشو بلوال يه عندن يو تنو عندن يو آيه طيب هلتن يو آيه لقد كفر الذين قالوا إن الله ثالث ثلاثة وما من إله إلا إله واحد وإن لم ينتهوا عما يقولون ليمسن الذين كفروا منهم عذاب أليم سوس الثلاثة يملوا أرند سوس الثلاثة يمبالي لم عندنا إله ينقر كالتوت جهنم نصفرات شوال الله سبحانه وتعالى ولتن يو آيانه نو كفر كفر يعني هلهم كفارنا شو سوس تن يو آية لقد كفر الذين قالوا إن الله هو المسيح ابن مريم قل فمن يملك من الله شيئا إن أراد أن يهلك المسيح ابن مريم الله مريم الناتو لما أطفات كفلقي كات أفات شو ما أنهم يردات شو استيق للنزي عيسى النا مريم ناتو إله ملو طيقات شو استي الله سبحانه وتعالى عيسى لما أطفات الناتو لما أطفات بفلق الله نمي كلك كل سؤال لي فمن يملك من الله شيئا إن أراد أن يهلك المسيح ابن مريم وأمه وأم نعم ومن في الأرض جميعا ولله ملك السماوات والأرض وما بينهما يخلق ما يشاء والله على كل شيء شهيد على كل شيء قدير يسوسن يؤانو بسوستم آمنا لالله سبحانه وتعالى النزا سوس الثلاثة ملو كافروش ناتشو النزا عيسى الله نويالو كافروش ناتشو تقلال لا كافروش ناتشو أو أهون أن لتأيكاتشو إخوتي واندموش أن قل لتأيكاتشو النزا كريستيان ماقباتي اللبنم يميلو يا كريستيان سقا أن بلام يميلو عندنا قل لتأيكاتشو ناب بأولة ملسو لي أهون أن ببقواتشو سوست آياتوش مچنو يوردوت تنانتنا سنيونو زاري سنيونو كان دامت بفيتنو مچنو يوردوت واندموش سنقرون النزي سوست آيات وردوش مچنو بنبياتشن قزي عدلم يوردوت لنبياتش سعى سلم عدلم نو عدلم اللي يعني اندزي كوالواتشون قديه اندزي نو عدلم ملسو اذن بنبياتشن قزي كريسيان نبرو مالت اجيبو اجيبو او بنبياتشن قزي كريسيان باينورو نورو ان انت كريسيان عيسى الله نوات تبلو اي لم نبر الله كريسيان نبرو مالتنو طيب ما الفرق بين عقيدتهم وعقيدة النصارى في زماننا؟ نقدي أهون يعلو كريستيانو شنا بنبيات صلى الله عليه وسلم كشي أرات ما تؤمت بفيت ينبرو كريستيانو امنتات شو لينوتو من دنو منم؟ مرسو منم؟ نزام سوس الثلاثة يلالو؟ أهون يعلم سوس الثلاثة يلالو نزام عيسى ربنا يلالو؟ أهون عيسى ربنا ميلوت لينوتو لا شو ندون دموش يلا بسنو إسلامنا كتجمّر إسكهون درس السنو كريستنا كتجمّر إسكهون درس السنو سلزي سوس الثلاثة عيسى الله ميلوث نبّروا بنبياتشن فيت فتلة فيت نزين نبّروا أهون من السنة يالله خلاص أهون قدي فريو ننقر إذن النتيجة فريو وطئتو أجاز الله أن نتزوج منهم ونأكل ذبائحهم فماذا أشكل عليك أنت يا كريستيان سقا أنبلام سوس الثلاثة إيالو يمتلو سو أهون تشقرو من دنو يان تشقر من دنو يهن اندت إياك إيازو ثنا استي سنج أرس تشقراتشو نقارو نزاين ببرو كريستيان النسوناتشو أهون يالو سقا تشو بلو ألو الله سبحانه وتعالى ደሞ ልጃቸው ደሞ አግቧለ ችግሩ ምንድነው እንደዚህ ብላችሁ በቁጣ የምትመለሱት ለምንድነው አረባካችሁ ተውት አላህ Subhanahu ወተዓላ በኩፍር ላይ ያስገባችሁ والله ما تتحد الله الله يفلقوا النجر يفردال الله يفلقوا حقنهم ياوطاونا تكتلوا اذا نقول وندموشنا اهوتوش يا كريستيان سغا انبلالن دمو عند نجر عليه يا كريستيان سغا بلو بلو الاززم الله سبحانه وتعالى لما بلات يتشال عليه كريستيان اوريتشو سيت اغبو بلو تزاز على وردم لتاغبو تيتشلالاتشو نو يارو الله سبحانه وتعالى انا تشغرو يت نو يالو سلازي اني اهم بتن تنا بريك داون ارغن يا متاحولاچو كزاري جمرو يهن طياقه يميطيقو اهون يسمو يالو يهن طياقه يميطيقو يمونيوچ موني نو ويم چنقلاتو الله يفطرلت چنقلات تغلبطوال كاسيتو تبلاشتوال نا يا چنقلاتو كاسيتو يتبلاشه بيچا نو كزي تنتنا كزي مغلچا بوحالا እንዴት እናገባለን እንዴት ስጋቸው እንበላለን የሚሉት ሰዎች ወነተኛ በጣም ጉድለት ያላቸው ሰዎች ናቸው ተግባባን ወንድሞች እዚ ያሳርፋለሁ ኢንሻአላህ የዛሬ ትምርታችን እዚ ያሳርፋለሁ ምክንያቱም የተቀረው ደግሞ በጣም ብዙ ትምርት ያለው ነገር ነው አሁን ያልኩት ነገር እናንተ እስቲ ያኒ እንደተለመደው ኮሜንት ስጡት ያላህን ጉዳይ ነገር አያቶቹ የተተናተኑ ናቸው ከኪሴ የተናገርኩት የለም አላህ ያለው ነው የተረገምኩትና እስቲ بارك الله فيكم وزادكم علما الله سبحانه وتعالى ያግራላችሁና የኔ ትምርት እዚህ አቆማለሁ ውሃው ለጠጣነኝ ትንሽ ጭማቅ ለጠጣነኝ ጎሮሮዬን ትንሽ እኔ ለስለስ ላርግና እናንተም እንደዚህ ማይኩ ተቀበሉኝና ከዛ ቀጥሎ ያለው እንግዲህ ምን ቀጥል ከሆነ እንቀጥላለን ካልሆነ ደሞ ነገር እንቀጥላለን ወራህመቱላሂ ወበረካቱ ኦኬ ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አለ ረሱልላህ ሰለላሁ ዐለይሂ ወሰለም ኢንሻአላህ በተነሳው ወይንም በአያው ተፍሲር ላይ በጣም ብዙ ነገር ኡስታዝ አቡ መሐመድ በደንብ ባርገዘው ደናን ባረከላሁ ፊ ከነምሳሌው ከአያውም ትርጉም እኔ ከመነሻው ገና ተፍሲሩ ሲጀመር አንድ ነገር ሐሳብ መጥቶልኝ ነበር ወስቶ ምንድነው የተፍሲር የቁርአን ተፍሲርን በሰማነው ቁጥር ምናልባት መጀመሪያ ስንቀራ ወይ ስንሰማ ያገባን አዲስ ነገር ዴቨሎፕ እናደርጋለን አዲስ ከመስ አዲስ አይዲያ አዲስ አስተሳሰብ ነው የሚመጣው ሁሉ ጊዜና ሱብሃንአላህ ይያልኩኝ ነበር ወደ ዛሬው ስንመጣ ያው የሽርክ ጉዳይ ነው የሽርክን ጉዳይ ስናነሳ እንግዲህ ሱብሃንአላህ በሁለት ወይንም በሶስት ቦታ ብንከፍለው በደንብ ለመረዳት ማለት ነው በመጀመሪያ ሽርክን በተመለከተ እንናሻርከው ማን ላይ ነው ሽርኩ የሚደረገው ሽርኩን አድራጊው ደግሞ ማን ነው እሱ ሽርኩን ሲያደርገው ደግሞ ሽርክ ከሚደረግበት አካል አንጻር እንዴት ይታያል ብለን ለሶስት ብናያቸው በደንብ የሚገባን ይመስለኛል በቅድሚያ ሽርክ እየተደረገ ያለው በአላህ ላይ ነው አላህ ማን ነው ይሄ ሽርክ የሚደረግበት ከተባለ መጀመሪያ ከሁሉ በላይ ረፉ እና ረሂም የሆነው አላህ ነው ፈጣሪያችን ከመጀመሪያ እስከ መጨረሻ እንዴት እንደፈጠረን የሚያውቅ ለምን እንደፈጠረን የሚያውቅ እኛን ሲፈጥረን ከነ ማንዋል የነብዩን ሐምዱሊ ሰለላሁ ዐለይሂ ወሰለም ኡመት ከነ ማንዋሉ ቁርአንና ረሱል ሰለላሁ ዐለይሂ ወሰለም ያብራሩትን ሐዲስ ጋር አብሮ ፈጥሮ ያስቀምጣል አይሰማ ኦኬ ከዚህ ውጪ አላህ ማን ነው ሰዎች ሽርክ የሚያደርጉበት አላህ ማን ነው ስንል ቅድም እንዳልነው ከምህረቱ ከእዝነቱ ለኛ ካለው ወደሱ እንድንጠጋ ካለው በጣም እዝነቱ የተነሳ አንድ ስንዝር ስንጠጋው ክንድ ያክል የሚጠጋ እየተራመድን ስንጠጋው የሮተ የሚጠጋን ያኒ ዲፈረንሱ ምንድን ነው? የእኛን እጥፍ ድርብ እጥፍ ድርብ የሆነ እኛ ወደ እሱ እንድንመለስ ፈላጊ የሆነ ጌታ ነው። አንተ ብቻ መንገዱን አሳይ፣ ፍላጎቱን አሳይ ወደ አላህ ስብሐነ ወተዓላ ለመቃረብ። አላህ ከዛ በበለጠ መልኩ ምናልባት እጥፍና ድርቡን መናገር ከምንችለው የበለጠ ሁሉ ከምናስበው የበለጠ በፍጥነት የሚመጣብን የሆነ ጌታ ነው። ሱብሃነላህ። በብዙ መልኩ ማየት ትችላላችሁ። ብዙ አያቶች፣ ብዙ ምሳሌዎች፣ ብዙ ምክንያቶች ልታመጡ ትችላላችሁ። አላህ ማን ነው ሲባል እንግዲህ አላህ ላይ ነው ሰዎች እንደዛ ከፈጠራቸው ኋላ ሽርክ የሚያደርጉት የሚያጋሩ። ኦኬ፣ እነሱስ ማን ናቸው? ይሄንን ወደ አላህ የሚያጋሩት ሰዎች ሲባል ሲጀመር የተፈጠሩት በአላህ ሱብሃነሁ ወተዓላ ሁሉ ቁጥጥራቸው በአላህ ሱብሃነሁ ወተዓላ ስር የሆኑ የሚኖሩት የአላህ ሱብሃነሁ ወተዓላ ምድር ላይ ለመኖር የሚጠቀሙት አየሩ፣ ምግቡ፣ ውሃው ለህይወት አስፈላጊ የሆነው ነገር በሙሉ የአላህ ሱብሃነሁ ወተዓላ ምናልባት ለአንድ ሰከንድ ከአላህ ኒዕማ ኢንዲፔንደንት ሆኖ ራሳቸውን ችሎ መኖር የሚያችሉ አካላቶች ናቸው። ዛሬ ድምፅ እኔ ጋር ብዙ ይቆራረጣል ይሆን አላለ ፓል ችግር አለ ዛሬ እንግዲህ ብቻሉት። እነዚህ እንዲህ ደካማ የሆንን ፍጡሮች ይህን ሁሉ እያደረገልን እኛ ደግሞ እንዳሁን እንደጠቀስነው ብቻ ሳይሆን ከዛም የከፋ ደካሞች ነው ከተፈጠርን ኋላ። የሚገርመው ደግሞ ራሳችንን እኛን የመሰለውን አካል ወይም ከእኛም ያነሰ የሆነን አካል ድንጋይን፣ እሳትን ያነሰ በምልበት ጊዜ እንግዲህ ከአላህ ፍራቻ አንጻር ሳይሆን እንግዲህ በቁርአኑ በሐዲሱ እንደመጣ ፊዚካል አፒራንስ ከተሰጠን ኒዕማ ከተሰጠን ቦታ አንጻር ከኛ ያነሱ አካላትን እንጨቶችን፣ ዛፎችን፣ ወንዞችን፣ ድንጋዮችን ወይንም የእኛን መሰል ተፈጥሮ ያለው የሰው ልጅን ከአላህ ጋር አላህ ይረዳዋል፣ አላህ ያግዘዋል፣ ከአላህ ጋር ያገናኘናል እያሉ ያጋሩበታል። ይሄ ነው እንግዲህ ግንኙነቱ። እና አላህ ሱብሃነሁ ወተዓላ ያንን የሆነ ባህሪውን ይዞ እኛ እንዲህ አይነት ደካማ ሆነ መልሰን ስናጋራ አልምርለትም፣ እድሜ ልኩን ጀሃነም ውስጥ መግባት መቅረት አለበት ቢል ምን ይገርማል? ወይንም ምን ያስደምቃል? ጥያቄው እዛ ጋር ነው። ሰውት ከአላህ አንጻር እዚችው ዱንያ ላይ ራሱ ሀብታሙ ድሃው ሲበድለው ወይንም እሱ እንደፈለገው አልሄድለት ሲል እንኳን እድሜ ልክ ቆርጦት እድሜ ልኩ ይቀጣዋል። መንግስታት እንኳን ዱንያ ላይ ሲታዩቸው በእነሱ ትእዛዝ ስር አልሄድም የሚለውን ሰው ያስሩታል፣ ይገሉታል፣ ያሰቃዩታል፣ ምን ያደርጉታል። እራሳቸው ከተመሳሳይ ናቸው። ልዩነታቸው መንግስት መሆን አለመሆን፣ የበለጠ ጉልበት መኖር አለመኖር። ከአላህ አንጻር ደግሞ ስታዩ ይህን የመሰለ አዛኝ መሐሪ ሩህሩህ የሆነን ጌታ እንዲህ አይነት ደካማ ፍጡራን ሌላ ተጋሪ አካልን መስጠቱ እና ማስቀመጡ ምን ያህል አስቀያሚ፣ ቆሻሻ እና ከባድ እንደሆነ ማወቅ እንድናቅ ያደርገናል። አሁን የተተረጎመልን አያ ማለት ነው። ኦኬ፣ ወደ ሌላ ነገር እንሄዳለን። ኦኬ፣ ምንም ችግር የለውም። እኛ ሙስሊሞች ሰምተናል፣ አግናል እስልምናን እናውቃለን፣ ኢንፎርሜሽኑ ደርሶናል። ካፊሮች ግን ያልደረሳቸው አሉ ይላሉ አንዳንድ ሰዎች ሲከራከሩ። እውነት ዛሬ ዱኒያ ላይ ያሉት ካፊሮች ስለ እስልምና ኢንፎርሜሽን አልደረሳቸውም? አያውቁም? ከእኛም በበለጠ የሚያውቋሉ። ነገር ግን አውቀው መጠቀምን ስለማይፈልጉ ወይንም ስላልፈለጉ ነው የመጀመሪያው ሪዘን። ሁለተኛው ምክንያታቸው ምንድነው ደግሞ? ቅድም በአያው ላይ እንደተገለጸው ማለት ነው። ወቃሉ ለው ኩና ነስማኡ አው ናቅሉ ማ ኩና ፊ አስሓቢ ሰር፣ ሰምተነዋል ግን ሰሚ አእምሮና ጭንቅላት ልብ ቢኖረ ኖሮ ትክክለኛውን መስማት ሰምቶ አገናዝቦ አወዳድሮ መውሰድን የሚያስችል ጭንቅላት ቢሰጠን ኖሮ፣ አስተሳሰብ ቢሰጠን ኖሮ ብሎ ክፉ ምኞትን የተመኙት አያው ራሱ እንደደረሳቸው ያሳያል። ምክንያቱም በትክክል ልቦናችንን ከፍተን ብንሰማው ኖሮማ ደርሶበት ነበር። ነገር ግን ልቦናችንን አልከፈትንለትም። ሁልጊዜ በተነገረን በቀረበልን ቁጥር ጊዜ ሁሉ ስለሱ ኔጌቲቭ ሳይድ እንጂ ፖዚቲቭ ሳይዱን አስበን አናቅም ነው የሚሉት። እዚህም ዛሬ ዱንያ ላይ በምሳሌም የምናያቸው ተመሳሳይ ነው። እኔ እዚህ በምኖርበት ሀገር አንዳንድ ጊዜ አናገራቸዋለሁ፣ እንነጋገራለን፣ በዲን ብዙ ጊዜ ዲስከስ እናደርጋለን። የሚሉት ምንድን ነው? ስለ እስልምና ሲባሉ ነው እኔ ነፃነቴን አጥቼ መኖር ስለማልፈልግ ስለ እስልምና ዲቴል ማወቅ አልፈልግም ነው የሚሉት። ያኒ ሴቶቹ ሂጃብ አስረን እዛ ወደ ቢች ወርደን ራቁታችንን መተኛት እንችልም፣ ማታ ማታ መስከር እንችልም፣ ቅዳሜና እሁድ ብላ ብላ ብላ እስከመጨረሻ። ወንዶቹም ቢሆኑ ከሴቶች ጋር እንደፈለግን መሆን አንችልም፣ እዚህ መመላለስ አለብን፣ ነፃነታችን ይነጠቅብናል ነው የሚሉት አብዛኞቹ እንጂ ነው እስልምና ናቸው ይሄ ግድፈት ስላለበት ይሄ ጉድለት ስላለበት ይሄ አስቸጋሪ ስለሆነ የሚሉ አይነት ምላሾች አይደለም የሚመልሱት። ስለዚህ ደርሷቸዋል። ነገር ግን አንዳንድ ቦታ ላይ የኛ ጥፋት ሊኖር ይችላል። ግን እስላም የሚባል ሃይማኖት እንዳለ ሃይማኖቱ ሰማያዊ መሆኑን እንዲሁም የተጠበቀ መመሪያ እንዳለው ያውቃሉ። ነገር ግን ለመካድ ሲሉ ምን ይላሉ? ሙስሊሞች እንዲህ ያደርጋሉ ብሎ ሌላ ታኮ ከሰጥ ያጣሉ። ያ ምንድነው? የመሸሻ ወይንም የመካጃ ምክንያት እንጂ በእርግጥ ሙስሊም ቢያጠፋም የሙስሊሙ ዶክትሪን ምን እንደሚል ማየቱ ምንም የሚከፋና የሚከለክል ነገር አልነበረም። እየተግባባን ነው? ይሰማል አይደል የማወራው? ስለዚህ በዚህ መልኩ ልንረዳ ይገባል። ለዚህ ነው አላህ አልምርም ቢል በተአምር ከጀሃነም እሳት አላወጣቸው ቢል የሚገርም ነገር አይደለም። ምክንያቱም አላህ ማን እንደሆነ እኛ ሰዎች ማን እንደሆነ ሜሴጁ እንዴት እንደመጣልን እናውቃለን። ከዚህ ሁሉ ጋር ነው እንግዲህ ሽርክ የሰው ልጆች የሚያደርጉት። ደግሞ በዚህ ዘመን ያሉት አንዳንዶቹ ቢትዱ አይገርምም። በአይናቸው ሙዕጂዛዎችን ያዩት ራሱ ካዩ በኋላ እየካዱ ስለነበረ በወቅቱ። ነገር ግን የእኛ የዳዋ ሮዱ የቱ ጋር ነው? ሙሽሪኮች ሙሽሪክ ሆኖ እንዳይሞቱ የተሰጠንን የቤት ስራ እየተወጣ ነው ነው የሚለውን ነገር ደግሞ ማየት አስፈላጊ ነው። እነሱ ቢከፍሩ ደርሷቸው መስማት ባይፈልጉም ሰምቶም እንዳልሰማ ቢሆንም እኛ ግን የዳዕዋው ኡመት እስከሆንን ድረስ አላህ ሱብሃነሁ ወተዓላ ኸይረ ኡማ ብሎ ሲጠራን ያስቀመጠልንን ክራይቴሪያ ለማሟላት መሞከር አለብን። ይሄ ኩንቱም ኸይረ ኡመቲን ሲል መጨረሻው ላይ ምን ብሎ ነው ያለው? ተአምሩነ ቢልማዕሩፍ ወተንሃውነ ዐኒል ሙንከር ስላለ ያቺን ነገር እያንዳንዳችን በምንችለው አቅምና በምንችላት መልኩ ተግባራዊ ማድረግ ብንሞክር ምናልባት ነገ ከተጠያቂነት ለመዳን እንሞክራለን። ነገር ግን ሙሽሪክ ጀሀነም ይገባል፣ ከጀሀነም አይወጣም። ብዙ ስራ ሰርተዋል፣ ብዙ መልካም ስራ ዱንያም ያሳልፍ፣ አይግረማቸው። ምክንያቱም ሲጀመር የፈጣሪውን ቦታና ልዕልና በደንብ አድርጎ አላወቀውም ወይም ቦታ አልሰጠውምና ነው የምለው። እንግዲህ እኔ ታሊቅ መጨረሻ ላይ አንዲት ደስ የምትል አባባል ስላለኝ መጨረሻ ላይ ኡስታዝ አቡ መሐመድ በስጋው ጉዳይ ላይ ያነሱት ላይ ረጅም ጊዜ ነው ድሮ ሀገር ውስጥ ሆነን ኪታብ የሚቀራ አንዱ አብሮኝ የሚቀራው ጓደኛዬ እንዲሁ ዲስካሽን ተነስቶ ነበር። መብላት ሀላል ነው ሀራም ነው ይቻላል አይቻልም የሚለው ላይ አንድ አሪፍ የነገር ነበር። በዛ ዘመን እንግዲህ በጣም ብዙ እንከራከር ነበር እና ምንድን ያለው ወላሂ አለ አና ናዊ አኩል አለ እኔ ለመብላት ንያ አለኝ ነይቻለሁ ኢንሻአላህ እበላለሁ። ኦኬ ከምትነይት ይኸው ከተማ ውስጥ ነው እና እንሂድና እንብላ ብሎ ላ አለ እኔ ሂጄ የሙስሊም ምግብ ቤት ይዘር ከክርስቲያኖች ቤት ከፍዬ በልቼ ምናልባት እነሱ ያንን ገንዘብ ለአንቲ እስላም እስልምናን ለማጥፋት ሙስሊሞችን ለመጉዳት ይጠቀማል የሚል ጥርጣሬ ውስጤ ባይኖር ኖሮ አያው ስለፈቀደልኝ ከመብላት ወደኋላ አልልም አለ። ነገር ግን አጋጣሚው አለ፣ ከጎኑ የሙስሊሙን ቤት አለ። እንደገና ደግሞ እኔ ሂጄ ሙስሊሙን በር አስዘግቼ የካፊሩን ማደለብ ስለማልፈልግ ነው እንጂ እበላለሁ። ስለዚህ ይሄ ኢንሻአላህ እበላዋለሁ፣ ነገር ግን ሙስሊሙን በሚጎዳ መልኩ አይደለም አለ። እቺን አባባል አትርሷት። በመጨረሻ የምላችሁ ቅድም መድ ስንማር ጃኢዝ እና ዋጅብ ብለናል። ከአህለል ኪታብን ማግባትም ሆነ የእነሱን ስጋ መብላት ጃኢዝ ነው እንጂ ዋጅብ አይደለም። መብላት ይቻላል ይፈቀዳል አለ እንጂ አላህ ሱብሃነሁ ወተዓላ ብሉ ግዴታ ነው ብሎ አላዘዘንም። ጃኢዝ ነገር ደግሞ ምንድን ነው የሚሆነው? ምርጫ አንድ ሁለት ሶስት ሲያልቅ ሌሎች የተሻሉ ምርጫዎቹ ሲያልቁ መጨረሻ ላይ የሚወሰን ነው እንጂ ጃኢዝ ከመነሻ አይደለም። ኦኬ አህለል ኪታብ መብላት ይቻላል፣ ኸይር ይቻላል፣ ግን መጀመሪያ ሙስሊም ፈልገሃል ወይ አይተሃል አጣህ? ካጣህና ከጨረስ በኋላ እዚህ ጋር ሌላ ሰው እንትን አለ፣ ሪዘርቭ አለ። ጃኢዙ ያንን ጃኢዙን ውሰደው ነው እንጂ ኦኬ ጃኢዝ ነው ብለህ እዚህ ጋር ዋጅብ እያለ ዘለህ ጃኢዙ ላይ አትረፍበት። በዛ አይነት መልኩ ብንረዳው ጥሩ ነው። እንሻላ ምናልባት አልትንባቸው ከሆነ አፍን አዛው ቢላሂ ተውፊቅ ወሰለ ላሁ ሰለም አላ ነቢይና ሙሐመድን ወአላ አሊሂ ወሰሕቢሂ አጅመዒን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወላሂ በየሳምንቱ ሰኞና ማክሰኞ የገባህ ትንሽ እንደዚህ ጭማሪ ብትሰጠን በጣም ደስ ይላል። ወላ እና አሁን መጨረሻ የተናገራት ነገር አደንቃታለሁ። እኔ ደግሞ ሁሉ አጠቃላይ ነገር ወደዛ ለመምራት ነው የፈለግኩት። መጨረሻ ያላት ምንድን ነው? እኔ አላህ የክርስቲያን ስጋ ለመብላት ፈቅዶልኛል እና አልበላም ማለቴ የአላህን ሕግ መጻረር ሳይሆን በጣም ቆንጆ ሀሳብ ነው ያመጣው። አንድ መጥዓም የእስላም መጥዓም አለ፣ የእስላም ሬስቶራንት አለ፣ እንዲሁም የካፍር ሬስቶራንት አለ። እና ለምን የኔ ገንዘብ ያ እስላሙ ለምን አይጠቀምበትም? እነዛ ከሰጠው በእሱ አድርጎ እንትን ያደርጋሉ። ቢያንስ ቢያንስ ያኔ የወንድሜ መጥዓም ከሚዘጋ ለምን እኔ ሁላችን እዛ ሄደን እየበላን ስራውን ለምን አይሰራም ለማለቱ ነው። እና እዚህ ላይ ሁለት መልእክት ነው ያለው። መጀመሪያ በጣም በጣም ለእስልምና መቆርቆሩና ማሰቡ በጣም ይደንቃል። ምክንያቱም አልሙእሚኑነ እኽዋ እኽዋ ኢነማ አልሙእሚኑነ እኽወቱን አለ አላህ ሱብሃነሁ ወተዓላ። ኢነማ ማለት ታእኪድ ነው። አንድ ሙእሚን ለሙእሚን ወንድሙ ነው። መጥፎ ነገር ይጠላለታል፣ ጥሩ ነገር ከገኘ ይደሰታል። ስለዚህ ራሱ ይህ ነገር አንድ ሱቅ የከፈተ አንድ እስላም እውነቴ ነው ኢንሻአላህ አንድ ኪሎ ሜትር ሄደ ከዛ መግዛቱም የኢማን ምልክት ነው። ሐቂቀተን የኢማን ምልክት ነው። ምክንያቱም የኔ ገንዘብ ከሙእሚን ወደ ሙእሚን አይገባም ወይ ለምን እንደዚህ አይገባም ብለ ግን አንዳንዶቹ አሉ ግድ የላቸውም ይህን ሐሳብ አይመጣላቸውም። ስለዚህ የክርስቲያን መብላት ሐራም አለመሆኑን አውቃለሁ፣ ግን ገንዘቡ ከሙእሚን ወደ ሙእሚን ለመሄድ ስለፈለኩ ነው ማለቱ ሁለት መልእክቱ ነው። መጀመሪያ አላህ ስብሃነ ወተዓላ የክርስቲያን ስጋ እንደፈቀደ ማመኑ ነው፣ ሰውየው አምነዋል። ሁለተኛ ደግሞ ያኒ ገንዘቡ ከሙእሚን ወደ ሙእሚን መሄድ አለበት ብሎ ደግሞ በጣም የፍቅሩ የሚያመለክት ነገር ነው። በጣም ደስ አለኝ ወላሂ፣ የሰውየው ተሰሩፍ በጣም ደስ ይላል። ሁለተኛ ነገር እብን ጀማል የጠቀሰው አንድ ነጥብ ትንሽ ስቲል ጨምርለት ኔ እሱ ምንድን ነው፣ እኔን ልክ እንደሱ እንደ እብን ጀማል አልደነቅም። አሁን የሚከፍሩ ሰዎች የሚከፍር አላህ ሂዳያ ያስጣቸው ዱዓ እናደርግለታለን። ላኪን እየከፈሩ አሁን ይሁን ሁሉ እየሰሙ እየከፈሩ ብዙም አልደነቅም፣ ብዙም የሚያስደንቅ ነገር አይደለም። የሚያስደንቅ ነገር ቢኖር በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ኩፋሮችና ሙሽሪኮች የነሱ ሁኔታ ነው በጣም የሚያስደንቀው። ለምን መሰላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም በህይወታቸው 1000 ሙዕጂዛ አሳይተዋል። 1000 ተአምር አንድ ሰው ለማድረግ የማይችለው ዓለም በሙሉ ቢሰበሰብ የነቢያችን ሙዕጂዛዎች ያሳዩት አንድ ከሱ ለማድረግ የማይችለው የሰው ልጅ ነቢያችን እነዛ ኩፋሮችና ሙሽሪኮች በአይናቸው እየሰሙ በጆሯቸው በአይናቸው እያዩ በጆራቸው እየሰሙ በአይናቸው የተከሰቱ ሙዕጂዛ ተአምሮች የነቢያችን ይህን ነገር እያዩ የከፈሩ የሚደነቅ ቢኖር የነሱ ነው የሚደነቀው። ደሞ የነሱ ቢሆንም ብዙ አንደነቅም። ለምን መሰላችሁ? እና ምን አለ ሱብሃንአላህ አልዓዚም አንድ ግጥም ልንገራችሁ። አልቡሰይር የሚባለው አንዱ ድሮ የነበረው አንዱ ከነዛ ዑለማዎቹ ነው እና መንዙማ አውጥተዋል። አልቡርዳ የምትባለው ታቃላችሁ? በአገራችን ቡርዳ ብሎ መንዙማ የሚያርጉበት ነው። ከዛ መንዙማ አንድ ቤት ብቻ ላነብላችሁ። ምን አለ መሰላችሁ ያ ዓለሙ? አሁን ብዙ ጊዜ ነው የነገርኳችሁ ይሄ ነገር ግን ለማስተዋስ ነው። አሁን እኛ እዚህ ያለነው 250 ሰዎች ቀን ኑን ታይም ልክ 12 ክሎክ ኑን ታይም ውጭ ወጥተን ፀሐይዋን እናያለን አይደለም? ሁላችን 250 ፀሐይ እያየን ይህች ፀሐይ ነች እንላለን። አንድ ግን አለ የአይን በሽታ ያለው አይኑ ረመድ የሚባል በሽታ አለ። نعوذ بالله من هذا الرمد رمد የሚለው የፈለገውን ነገር ለማየት አትችልም አይን ይሸፈናል። ምን አደ ሰውየው የታለች ፀሐይ ደሞ ፀሐይ የምትሉት ይላል። ረባኪ እነዚህ ሹ 250 ያያነት አይደለም እኔ አላያትም የለችም ውሸታችሁ ነው ፀሐይ የለችም ይላል። ምን ትላላችሁ ወንድሞች? በጣም ያስደንቃል ነገሩ። አረ ፀሐይ ይህች ነች ላ እኔ ፀሐይ የለችም እናንተ ውሸታን ቢል በጣም ድንቅ የሆነው ነገር ነው። ሌላ ደግሞ ውሃ ንጹህ ውሃ ታመጣና እኛ 250 ይሄን ከውሃ የቀዳት ሰጠና ሁላችን ጠጣለን። አልሐምዱሊላህ እንዴት ደስ የሚል ውሃ ነው እንላለን። አንዱ አለ ሰቀም የሚለው የምላስ በሽታ አለ። ውሃው ስትሰጠው ይህ ውሃ አይደለም ይለዋል። ረ ውሃ አይደለም ብሎ ያፈሰዋል። ምን ነካ አንተ ውሃ አይደለም ይህ ምንድነው እሬት ነው ይህ ምንድነው ጨው ነው ይህ ምንድነው ያን የፈለገውን ነገር ይላል። ውሃ አይደለም ይላል። ለምን? በምላስ ረመድ እንደ ሰቀም የሚባለው በሽታ አለ። አልሐምዱሊላህ እኛ በአገራችን ረመድና ሰቀም አናቀም። ረመድ እንኳን አለ አንዳንድ ሰዎች አይናቸው የሚጨፈን አለ ምላሳቸው የሚሸፈን ግን ብዙ አላየንም። እነዚህ ሁለት በሽታዎች ድሮ አላህ አደምን ከፈጠረ ጀምሮ እስካሁን ድረስ ያሉ በሽታዎች ናቸው። ምንድናቸው? ረመድ የአይን መሸፈን ነው፣ ሰቀም የምላስ መሸፈን ነው። አሁን ሰውየው ምን ብሎ ምን አለ መሰላችሁ? قد تنكر العين ضوء الشمس من رمد وينكر الفم طعم الماء من سقم عليه. من لما مالته نو نزا مشركوك كنبياتش صلى الله عليه وسلم جاي نبرو مشركوك معجزانا تامر يا يو يكفروا بزو ان الدنك عليه. لمن رمد يالو بعينو صحي عليم يلان ሰቀም ያለው በመላሱም ለውሃ ውሃ አይደለም የሚለው ለምንድን ነው? መላሱ ስለተሸፈነ ያ ደግሞ አይኑ ስለተሸፈነ እነዚህ ደግሞ ልባቸው ዝግት ባለ ቁልፍ ስለዘጋው አላህ Subhanahu Wa Ta'ala ይሄን ሁሉ ተአምር ያዩ አናምንም ይላሉ ይላል። قد تنكر العين ضوء الشمس من رمد አይኑኮ አንዳንድ ጊዜ ፀሐይ አላየም ትላለች ምክንያቱም ረመድ የሚባለው በሽታ ስለሸፈናት። وينكر الفم طعم الماء من سقم سلازي تملكتو انغدي وندموچ رسول الله صلى الله عليه وسلم نعم اهون يمتايوات چرقا والله اني هي النجر علماءش بيلوت نورو ربك تنش اغانونا ادرغوال علماءچو انل نبر تمام لكن راس الله كونو بالقران يالو يح بعيناتين يمنايو كواس يمسلو بروح يونو ጨረቃ በሁለት ተከፈለና በሁለት ተራራ በመካ ወረደ። አሁን እነዛ በዚህ የማያምኑ ካካካ ብሎ እየሳቁ ናቸው። እዚ ላይ እንግዲህ የኒዕማው ልዩነት እዚህ ነው። እኛ ግን والله ይሄን ነገር ስንሰማ ልባችን ፍንክት ይላል በደስታ። አላህ Subhanahu Wa Ta'ala ምን አለ? اقتربت الساعة وانشق القمر ቂያማ ቀን እኮ ቀርቧል እኮ። ለምንድን ነው እነዛ ቁረሾች እያሾፉ እያፌዙ የማይሆን መሰላቸውና እስቲ ጨረቃው አውርድ አሉት ለነቢያችን ሰለላሁ ዐለይሂ ወሰለም አለ ሱብሃንአላህ ያኒ اقتربت الساعه وانشق القمر على سبحانه وتعالى طيب كذا كتلوس نعم يقول ايا واستي استوسن اقتربت الساعه وانشق القمر وان يروا ايه يعرض ويقول سحر مستمر ان اندزي قرقاو انغدي نبياچن دعاء درغونا قطا بهولت تفلقو بهولت تكفلو በመካ በሁለት ተራራ ወረደ አላህ ቻይ ነው ጨረቃው በጣም ትልቅ ነው ከመሬት የሚበልጥ ሊሆን ይችላል ላኪን አላህ ቻይ ነውና በሁለት ከፍሎ አሳንሶ ከሰማይ አውርዶ በሁለት ተራራ አስቀመጠው ህዝቡ በሙሉ ያዩና አቡ ጃህል እና ምናምን ምናምን ሁሉ እየተመለከተ ነው አይደለም ወላኪን ሲህር ነው አለ سحر نو بتشا دلم يالوت النبي محمد كو سحارنا سحارنا قالوا اهو النبياتكم منالو ارى سحر ادلم ان انت تيقاچو اني دومو دعاء دركو الله وردو عليه فقال سبحانه وتعالى اقتربت الساعه وانشق القمر وان يروا ايه اندزي مسره تامر سيايو يعرضوا بقى جرباچو ستو اه يلالو دومو ويقول سحر مستمر ما يتلمدوا سحر ادلم محمد كل غزي سحر يا درغنوا يا تعللن يلالو وكذبوا كذا قتلوا من عليه وكذبوا ورب الكعبه كذب والله واتبعوا اهواءهم وكل امر مستقر نعم يا نجر انجري بوتاو يزوي قينا نجا يايوتال لذلك كذبوا الى القمر بهولت تكفلو بهولت ترى ورده አሁን ነቢያችን ምን አሉ? እንግዲህ አሉ እስቲ እንጠብቅና አሉ ከየመን ወደ መካ የሚመጡ ሰዎች አሉ ሲመጡ ጠይቋቸው ምን አያያችሁ በዚህ ቀን ብላችሁ ጠይቋቸው ጠይቁታሉ ከሶስት ቀን በኋላ ከአራት ቀን በኋላ ከየመን የሚመጡ ነበሩ በእግራቸውና በገመል የሚመጡ ነበሩ ተሳፋሪዎች መካ ሲገቡ እና አቡ ጀህል በሙሉ ተሰበሰቡና ምን አሉት እናንተ ሰዎች በዚህ ቀን በዚህ ሰዓት በዚህ ለሊት ምን አያችሁ ብለው ስጠይቋቸው ሱብሃንአላህ ትልቅ ምስክር እኮ ነው እንዴ እኛ እኮ ገረመን እኮ በዚህ ቀን በዚህ ለሊት እያየን በሌሊቱ ጨረቃው በሁለት ከፍሎ ተከፍሎ ሲወርድ አየነው አሉ እንደሱ ሙሽሪኮች ናቸው እንደነሱ ናቸው መሰከሩ ወላኪን ኩፋሮቹ አላመኑ መጀመሪያ የአላህ ተአምር የጨረቃው ነው ሁለተኛ ተአምር እነዛ ሙሽሪኮች ተሳፋሪዎች ራሳቸው ጨረቃ እንደወረደ እንግዲህ የመሰከሩ እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም በአለም ያሉ ሰዎች ነው ያሳሐራቸው እንዴት ይሆናል ይሄ ነገር ወረደ ህዝቡ በሙሉ የጀዚረት አልዓረብ በሙሉ ነው ያየው طيب ነቢያችን ሰለላሁ ዐለይሂ ወሰለም ምን አይነት ሲህር ሲኖራቸው ነው ጀዚረት አልዓረብ ጋልፍ ስቴት በሙሉ ያሉ አይናቸው ነቢያችን ሰሐሯቸው ማለት ነው جن ان ندنكم اندالكواچو نو ان الذين كفروا سواء عليهم انذرتهم ام لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى ابصارهم غشاوه ايه عندنو سلازي تامروچ يايو يكفروا سوچ አሉ የኛ ሰዎች አሁን ያሉ ክርስቲያኖችና ይሁዶችና ካህዲዎች ግን ተአምርም አላዩም ቢከፍሩም በጣም ይገርመናል የሚገርመው የበለጠ የሚገርመው ግን ከነቢያችን ጋር የነበሩ ሰዎች ናቸው ሌላ ጉዳይ አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም 100 ሰሃባ ይዘው ይያሉ ውሃ ተጠፋ ደረቀ ምንም አይነት ቅንጣት የምታል ውሃ የለም ያ ረሱላህ ውሃ አጣኩ ውሃ ተጨረሳሉዎቹ እሺ ትንሽ ትንሽ እንኳን ሲኒ ውሃ ያላችሁ ነገር ያላችሁ ማሉና አንዱ አመጣና አንድ ትንሽ ነቢያችን ሰለላሁ ዐለይሂ ወሰለም እዛ እጃቸው አስገቡና አወጡት ከዛ ዱዓ አደረጉ ቢስሚላህ ብለው ዱዓ ሲያረጉት ይሄ ደግሞ 1400 ወታደሮች ከነቢያችን ሰለላም የነበሩ በአይናቸው ያዩት ነው ከእጃቸው ጎርፍ የሚመስል ውሃ ነጭ የተጠራ ውሃ ከእጃቸው ፈለቀና ፈሰሰ 1400 ሰዎች ሰይድና ጃብር ኢብኑ አብዱላህ ሲጠየቁ كم كنتم ምክንያቱም ሰይድና ጃብር እዛ ነበር كم كنتم من الجند يعني من من الناس فقال كنا 14 مئة بزاه بدرو أكوت أطرنو أسرع أرات متو نبرن من ما تنو أسرع أرات متو شي أرات متو سوش نبرن لي هلوم تأتو قربات شو ملو سينات شو ملو إنس الساي نبرو جمالوش نفروشوش أهيش بمولو تأتو تأقبو إتامنا من دابومنا من قاقرو يهن هلو يادرقو يا نبي أشين إيش نزيه هسكموت وها إيه يقرفنو نجح وها بك أنت يمسلة وها نو بمش الرشا من الوشو يا رسول الله بك أبك أبك أيبك قرباتشن مولان كيساتشن ينتر سلشاتشن مولان بلان تتان ندقنا رمودو أدرقن يمي تاتب تاتب نبي أشين دو أدرقنا وهاو قوم مالتنو يهن بأينا تشو يايو يعني زا يسمو يكفروا سوى شارلو يميقر منه طيب كم زي يميقر مودو مودن قراتشو نبي صلى الله عليه وسلم ودى معراج هيدو تاك الله شو هنا قرار لهم باند لليت بيت المقدس درسو ودى سباتن ياو سماي ألفو سيدرة المنتهى درسو يسالة تئزاز أمتتو باند لليت تملسو النابو جهل تسبسونا من دنو سنو والله باند لليت زي زي زي زي زي درشمت تهوال نبي عجل ساكو كا كا كا كا كا بلو يانچا بچ بارلو يانچا بچ بارلو نسون قدي محمد ابدهور منا من يالو كذب هلا يغير ما تشو نغر ايه نو غر نو منالو عنده متانا ياشوفكو نو ارا انت محمد دمو وشتام اونتنيا بيت المقدس درشه متل كهونه انيا بيت المقدس هيدن ايتنوال استي نغرن من يمسلال بيت المقدس بلو طيقواچو الله من ادرجه جبريل اوردنا يا بيت المقدس بيت المقدس راسه كونه بيت المقدس جبريل وردنا بيت المقدس تشكموا امطاو بيت المقدس تشكموا امطانا وبنبياتين فيت اسكمطوا من قالوا نبياتين بلو تملكتو يمتاقوت كونه بيت المقدس بزي عرف دنگاي تسرتوال صفاتو اندزي هنو قموتو اندزي هنو طوب ازي لاي طوب الله ازي لاي دمو عند كبر دنگاي الله እዚ ላይ ደሞ አንድ ወለል ወለንት ወለሉ ደሞ በእንትን የተሰራ ነው አሁን እንደዚህ ያያይ ሆነው አሁን እንደዚህ ያያይ ሆነው ቆባው ደሞ በዚህ አይነት የተሰራ ነው ግልጥ አደረኩት በቃ እንዳለ በአይናቸው ያያዩ ቤተ መቅደስን በደንብ ገለጹትና ቡሂቱ በጣም ገረማቸው እነዛ ከዛ በኋላ ሱብሃንአላህ አልዓዚም ሲህር ነው አሉ እንዴት ሲህር ትላላችሁ ቤተ መቅደስ ምን እንደሚመስል ገለጽልን አልኩ አላችሁ ገለጽኩላችሁ عند اللون ياسقمطت نبياچن يايو برضو سحرانو اذا اهونم يهون يالو كفاروچنا تقلالا يزي عينتناچونا انندنقم يمن دنقو نغر گن عند نغر الله مندنو الله تلك ايمان ستون صط بلن بصنات يهن نغر نعمه مستطو يه نو بتام ناس دستنني والله لكن اني عندن لغزي من نملو انقتلالن وي بلا بابط اي غلا بابط مجرشا سنموت بزي ايمان انموتالن وي اي نو بتام ياساسبني ني والله والله امي اسفراجي غير بينور يعني يهنو انتن بزي ايمان ان شاء الله بزي إيمان دي قد لنا الله سبحانه وتعالى مكناتو سو أي مكام سو من مكات يلبتم سو إن يكو بإيمانين وموتو بلو انتن مالت يلبتم نبياتشن بعند حديث من الألو سبحان الله ميقر ماتشو إن قلب ابن آدم لو لا يتقلب كما أنا أشد تقلبا من الماء في قدره يالو يلب يسو لبكو وهالا مسالب بعند دستار قهوة ستة فلاو بتأمسي فلا مني هونال يقلبابط على الله يا بني ادم لب دمو كزي بلاي كورم يقلبابطو بايمان نو ميموتو بشرك اياقم اسفرام ايه نغر يمي اسفراج نغر بيون ايه نغر نو بيتشا لكن الحمد لله الله بشرنته اسلمنا اند سطن اني متو بمتو اتمامن الله جيتاي مودو يمي ودني الله سموتم يهن ايمان كلبي اندماي وسدو በጣም ብዙ ተስፋ አለኝ። ሁላችሁም የምትፈሩት ቆረ ይህን ፍሩ እንጂ ለላሞ ክርስቲያን ማመና እንብያለ ያ ይሁዲ ማመን እንብያለ ይሄ ነገር የኛ ጉዳይ አይደለም አላህ ሂዳያ ያስጣቸው ብለን ነው ዝም የምንለው። اذا نقول يا اخي اللهم يا ربي ثبتنا في الايمان قلال አይደለም 100 ሚሊዮን ዶላር ሰጥቶ ኢማን ከልብህ ቢያነሳው ምን ትርጉም አለው? እንግዲህ ምንም ትርጉም የለውም። ስለዚህ የፈለገውን ያርግ በገንዘባችን በጤናችን የፈለገውን ነገር ያላህ ሱብሃነ ተዓላ ያርግ። በኢማናችን ግን والله ብዙ ነው ምን ለምነው እንዳለው ኢማኑ በል ይጨምርልን ኢማኑ ጨምሮ ከዚህ ዓለም ዲወስደን ብቻ ነው እንትን እናረጋው። ስለዚህ የዛሬ ድርሳችን በዚህ ይጣቀላል። ወንድሞችና እህቶች ልብ ያለው ልብ ይበል። ማዓሲብ ይበዛ ወንጀል ቢበዙ ቢበዛ ቢበዛ ቢበዛ ቢከመር መጨረሻ በአንድ ተውባ ልትደመሰው ትችላለህ። ወይም ደሞ አላህ በቸርነቱ ልብህን አይቶ ያኒ ኢንሻአ ገፈረ ለክ ወኢንሻአ አዘበክ ይሄ ነገር በጣም የተቆረጠ ነገር ነው። ላኪን በሽርክ የሞተ ሰው ግን ወየለት ይያልኩ ማይኩ ለእናንተ ልሰጠኝ ኢንሻአላህ አንዲ ማድሪ አንድ 10 ደቂቃ አለ የጥያቄና መልስ እናረጋው ጥሩ ይመስለኛል። እኔ ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ጀዛኩም ኸይር ኡስታዞቻችን። የኔ ጥያቄ አንደኛ ይሰማል አይሰማም? አሁን ይሰማል አሁን ይሰማል? አንድ እህታችን ነበረች ኡሙ ማህሙድ በጣም በፕራይቬት ፈልገውታለሁ ያለች ስጽፍ ነበር። አንደኛው እሱ መልእክት ላስተላልፍላት፣ ሌላኛው ደግሞ የክርስቲያን ስጋ መብላት በሚለው ነው። እኛ አሁን አገራችን እንትኖች ነበሩ ጎረቤቶቻችን ክርስቲያኖች ነበሩ እና ሁልጊዜ በስመ አብ ወልድ መንፈስ ቅዱስ ይላሉ ማለት ነው። ይሄ ማለት እንዴት ነው? አሻረኩበት ማለት አይደለም? እንዴት ነው እነሱ አሁን ያረዱትን ስጋ ለመብላት ዝም ብለው ባላህ ስም ብቻ ሳይሆን የሚጠሩት ወልድ መንፈስ ቅዱስን ከጨመሩ ያ እንደ ማሻረክ ወይ የሚቆጠረው? ኡስታዝ ያው ሰው ብዙም ስለማይረዳው እንደዛ ይያሉ የሚያርዱትንም ሊበሉ ይችላሉ። አሁን እኛ አካባቢያችን ያሉ ክርስቲያኖች እንደዛ ሁሉ ጊዜ ካፋቸው ያን ሲሉን ሰማለንና ይሄን ቢያብራሩልኝ። እሺ እህቴ ኑርጀና ካንቺ የማይጠበቅ ጥያቄ ነው ይሄ። ምክንያቱም አንቺ እንደ ተራ አስተማሪዎች አይደለሽም፣ የኔ ትምህርትም በጥብቅ የምትከታተይና ብስለት ያለሽ ልጅ ነሽ። ይሄ ጥያቄ አለቦታው ነው። ምክንያቱም ጨርሰናል እኮ አሁን 3 ስላሴ ይበሉ 99 ስላሴ ይበሉ ኢሳ አላህ ይበሉ የፈለጉትን ይበሉ የፈለጉትን ይበሉ ክርስቲያን መሆናቸው አላህ መስክሯል። ስለዚህ خلاص ስጋው ይበላል አለ። ሶስ ስላሴ ይላሉ እንጂ ምን ሊበሉ? እንግዲህ ወልደ መንፈስ ቅዱስ ይላሉ እንጂ አንዱ አመን አለች ሼህ ኢብራሂም አለች ናም እንዴ መሐመድ ረሱላህ የማይል ሰው እንዴት ስጋውን ይበላልን አለችኝ። አንቺ እህቴ አልኳት መሐመድ ረሱላህ ካለችማ እስላም ሆነችኮ ምን ቀረ እንግዲህ። ስለዚህ አሁን ደሞ ሶስ ስላሴ የምትለው ነገር አራት ስላሴ ይበሉ 99 ስላሴ ይበሉ ኢሳ ይበሉ ወላ ይፈልገውትን ይበሉ ክርስቲያን መሆናቸውን አላህ መሰከረላቸው ስጋቸውን እንበላለን። አሁን እኮ እኔም እላችሁ የክርስቲያን ስጋ መብላት ይቻላል እንደዚህ ያሉ የሚለው የሞኞች ሞኝ ነው ብዬ ንግር ያለው። ካሁን በኋላ ጠይቁ ይሄ ነገር። አሁን የምትጠይቀው እኮ ገና ጥርጣሬ አለ። ለምን አላህ ይሄንን ያሉ ለምን ፈቀደለት ማለት ነው። ወንድሞች የዛሬ ትምህርት የሰማ ስለ ክርስቲያን ስጋና ስለ ክርስቲያን ሴት መጠየቁ ወነቴሮ ምንም ነገር ትርጉም የለውም ብለናል። በነቢያችን ሰለላም ጊዜ የነበሩ እነሱ ናቸው፣ አሁን ያሉም እነሱ ናቸው። አላህ ካንተ የበለጠ ያቃል። ሶስ ስላሴ እንደሚሉ አራት ስላሴ እንደሚሉ ኢሳ አላህ ነው እንደሚሉ ያቃል እኮ። ስለዚህ ይሄ ጥያቄ አይምጣ ወንድሞች። ብሉ አትብሉ የራሳችሁ ጉዳይ ነው፣ አላህ ግን ፈቅዷል። ማይክ ፍሪ ብያለሁ ወንድሞች፣ ማይክ ፍሪ ብያለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛኩም አላህ ኸይር ወልጀዛ ኡስታዝ። አላየሁም ነበር። ረምላ የምትባል ኡስታዝ ፕራይቬት ብዙ ሰዎች ይፈልጓቸዋል። እንጃ እንግዲህ ጥያቄ እና በዛም እኔ እዚህ አንድ ያልገባኝ ነገር አለ። ስለ ጀነት የተከለከሉ ሰዎች ነው፣ ያው ቅድም ከአስተማሩት ውስጥ ነው። ከአቡ ሰኢድ ቢን ዘይድ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ማለታቸው ተዘግቧል። ከአራጣ አይነቶች ሁሉ የከፋው አንድ ሙስሊም ያለ ሀቅ የወንድሙን ክብር ማጉደፉ ነው የሚለው። በምን አይነት ሁኔታ ነው ማጉደፍ የሚለው አልገባኝም። ጀዛኩም አላህ ኸይር። ማይክ ፍሬ ናም ያኒ የወንድምህ ስም ማቋሸሽ ማጥፋት ነው። ማጉደፍ ማለት እሱ ነው። ያኒ ቦህታን የለው ቦህታን ተምረናል አይደለም። ያልሰራው ያላለው ነገር ብለዋል ሰርተዋል እያለ የሰው ስም ማጥፋቱ ነው። እሱ ከባድ ወንጀል ነው። ለምን መሰላችሁ? ሪባ በጣም ሪባ ከባድ ነው። ሪባ ብለናል። 33 ዚና ማድረግ ያኒ ይቀላል ሪባ ከመብላት። ላኪን ይህ ነገር አሁን ያልከው ነገር ለምንድን ነው ከባድ የሆነው ታውቃለህ? ሊአነሁ አመሉን ሙተዓዲ። አመል ሙተዓዲ ማለት ከበኒ አደም ነው እንትኑ ችግር ከበኒ አደም ነው፣ ከአላህ አይደለም። ሪባ ብትበላ ተውባ ብትል አላህ ይቀፍርልሃል። ምክንያቱም በይነክ ወበይን አላህ። ይህ ግን የሰው የወንድምህን ስም ማቋሸሽና የወንድምህን ስም እንትን ያኒ ያላደረገው ነገር አድርገሃል ብለ ወይም በሐሜታ ማንሳቱ ወይም ገንዘብ መብላቱ ወይም ደግሞ እሱን መስደቡ እንደዚህ እሱ ብቻ ነው አፉ የሚለ ሰውየው ብቻ ነው አፉ የሚለ አፉ አይልህም አላህ ሱብሃነሁ ወተዓላ። ስለዚህ ምንድነው የከበደው በዛ ነው እንጂ ያኒ ግን የሆነም ጀሃነም ገብቶ እዛ አይቀርም። በሰው የተጫወተ ሰው የወንድሙን ስም ያቋሸሸ ነገር ሰው እዚህም አላህ ቴክኒክ አለው እንዴት እንደሚያስታርቃቸው ወይም እንዴት አድርጎ አፉ እንደሚለው ወይም ደግሞ ክፍያ ከፍሎ እንትን። ስለዚህ ምንድነው የምለው እኔ ሐዲሱ ጥያቄው ለምንድን ነው ያመጣኸው ሐራም? ምን ለማለት ነው የፈለከው? ይህም ወንጀል ነው፣ ሪባም ወንጀል ነው። ሪባም ትልቅ ወንጀል ነው፣ የሰው ስም ማቋሸሽም ትልቅ ወንጀል ነው። ግን ከእስልምና ክልል አይወጣም። ናም ሰላም አለይኩም። ይሰማል? የኔ ሰላም አክብሩ። ወዘር ይያደለም ይሰማል? ያጀማ ኡስታዝ ሽክራን ጀዛኩም አላህ ኸይር። ያው በደንብ ተብራርቶልናል። የኔ ጥያቄ ማለት ግልጽ ነው፣ የክርስቲያን ስጋ መብላት የሚለው እዚህ አንዳንድ ሰዎች መከራከሪያ የሚያቀርቡት አስተራረዱ በማሽን ነው የሚታረደው ይላሉ። ሌሎቹ ደግሞ ስም አይጠሩም፣ ዝም ብለው ነው የሚያርዱት፣ ምንም ነገር አይሉም የሚሉ ሰዎች አሉ። ይሄ ነገር እንዴት ነው የሚታየው? ትንሽ ሰፋ ያለ ነገር ነው፣ ጊዜ ካለው። ሰላም አለይኩም ወራህመቱላሂ ወበረካቱ። አው ጥሩ ጥያቄ ነው ወንድሜ። ይህ አሁን ያልከው ግን ሐራም ነው። በመዶሻ አርገው የሚገድሏቸው አሉ፣ በስትሪንጋ በመርፌ አርገው ደማቸው አውጥተው የሚገድሏቸው አሉ። እንደዚህ በቃ እንደዚህ ዝም ብሎ በቃ በኤሌክትሪሲቲ የሚገድሏቸው አሉ። ጠቅላላ እነዚህ ሐራም ናቸው። ተምረናል እኛ ደግሞ ወነጢሐቱ ወልሙተረዲየቱ ወማ አከለ ሰብዑ ምናምን አልተማርንም? ይሄ ነገር ከተራራ የወደቀችው ወድቃ የሞተችው ወይም በጥይት የሞተችው ወይም በመዶሻ አርጎ ራስዋ መጥቶ የሞተችው ይህን ሁሉ ሐራም መሆኑን አላህ በቁርአን ገልጾልናል። እኔ አሁን ክርስቲያን ትሄዳለች እንግዲህ ምንድን ነው መስጊድ ልትሄድ ነው ታል የፈለካት እስቲ ልጠይቅ። ቤተ ክርስቲያን ትሄዳለች ብሎ ይቆጣል እንግዲህ መስጊድ ልትሄድ አትሄድም መስጊድ። እንዲያውም እኔ ልንገራችሁ፣ እሱ ጠዋት ተነስቶ ወደ መስጊድ ይሄዳል፣ እሷ ጠዋት ተነስታ ወደ ቤተ ክርስቲያን ትሄዳለች። አትጠይቃትም። የሃይማኖቷ እንትን ነው ይህ ነገር። ትሄድና ይህን እያወካ ለም ያገባሃል ትሄድ። እሷ መጽሐፍ ቅዱስ ታነባለች፣ እኔ ቁርአን አነባለሁ። ጠይብ ምን ታነብ እንጂ ስለዚህ ይሄ ነገር ነው ብዙ ጥያቄ ያስፈልገው ክርስቲያን አግቡ ስጋቸው ብሉ ከተባለ እባካችሁ የዚህ አይነት ጥያቄ ባትጠይቁ ይሻላል ምክንያቱም ጊዜ ማጥፊያ ብቻ ነው ይሄ ነገር እሺ ማክፍሪ ስለዚህ ወንድሜ አሁን ያልካቸው ነገር ግን حرام ናቸው نعم ማክፍሪ ኡስታዝ አፍ ይበልኝና ተመልሽ ወደ ከክርስቲያን ስጋ ጋር የተያዘ ጥያቄ ለመጠየቅ ፈልጌ ነው ማለት ያው እንዳስተማሩን ያው የክርስቲያን ስጋ መብላት ይቻላል ብሉ ብለውናል ግን በሌላ መልኩ ደግሞ የአላህ ስም ያልተወሳበት ወይም ደግሞ በሌላ ነገር ተብሎ የታረደ ማለት የአላህ ስም ሳይወሳበት የታረደ ወይም ደግሞ በሌላ ነገር ስም ተጠርቶ የታረደ መብላት እንደ ተከለከልንም በቁርአን ላይ ተቀምጧልና ሁለቱ ነገሮች እንዴት ነው የሚታረቁት? ይሄ ስለ ግራ ስለገባኝ ነው። ሰላም አለይኩም። وعليكم السلام ورحمه الله يمكو قلصنا وندمي كريستيان بهايمانته بسمام ودبه في القدس من عمل يلال ادلا يا كريستيان سغا بودو تبال خلاص بلا يا جن لمثاله بطاوت فلان يلال بملائكه فلان يلال بشيخ فلان يلال ويم دومو بكواكبت فلان يلال يهن نجر كله كلكل نو كريستيان بهايماناتهو يردوت خلاص يا اخي بلا اتبلا يراسه قداي نو اهون يالكو جن انزا مشريكوچ كهاديوچ هندوچ بوداوچ انزي تقلالا بنسو سم يبلوت ياردوت انبلام لمثال اني مثال لسته كريستيان ماغبات يتفقد نو بنل اندزيه معناتاچن من معنات نو تاقاله አባቷና እናቷ ክርስቲያን ይሆኑ ማለት አይደለም እሺ አባቷና እናቷ ክርስቲያን ከሆኑ ጥሩ እሷ ግን አንዲት ከሃዲ ልትሆን ትችላለች ኮሙኒስት ልትሆን ትችላለች ማርክሲስት ልትሆን ትችላለች አንበላም አባቷ ቄስ ቢሆንም አባቷ የቄሶች ቄስ ቢሆንም እናቷ በጣም መንኮሴ ብትሆንም እሷ ግን አንድ እርኩስ የተረገመችውና الله يلم يمثل ويم دمو يماركس لينين نو اكزيستنس اوف جود يمثل كونه شغل انبلام باباتو انا بناتو ادلم يمنهدو اسوا كريستيان نش وي ينو واناو نغرو سلازي كزي وطا قاله جن سغاو مبلاتو حرام نو كزي وطا قاله طيب مايك فري السلام عليكم ورحمه الله وبركاته ان شاء الله يسمال استاذ رملا اندرسكور اند ادرغو اد ادرغو يا برايفت يا كي سلام ايسام اوكي ይስማል አሁን እና ያው የጥያቄ የነብዮች ስጋ እንደ አፈር እንደማይበላው ነውና ሌላ ሰው ደግሞ የሰሃባዎችም አፈር አይበላውም አሉኝ እና ቁርአን ያፈዘ ሰው አፈር አይበላውም የሚል እንትን የተነገረኝ እና ይሄ ምን ያህል እውነት ነው እንዳውም የሐምዛ ስጋ መቃብሩ ተከፍቶ ያው ስጋው እንደዛው ሰውነቱ እንደዛው እንዳለ ነው የሰማሁት ረዲላሁ እና በዚህ ስም ያህሉነት ነው ተዛክሙላህ ኸይር ሰላም አለይኩም ወራህመቱላሂ ወበረካቱ ማይክ ፍሪ ኦኬ እዚህ በሁለት ነው በሁለት መስ ነው የሚመለሰው የነብዮች ስጋ እንዳለ ምንም አይነት ቅንጣት የምትተህል የማይነሳውና መሬት አትቀርባቸው ይህ 100 በመቶ ትክክል ነው ነቢያችን ነግረውናል ነቢዮች በሙሉ ከአደም ጀምሮ እስከ ነቢያችን ሳሰለ 120 ሺህ ነቢዮች በሙሉ መሬት ስጋቸው አትበላም እንዳለ ነው ያለው አሁን ነቢያችን ቆፍረ ብታወጣቸው ልክ እንዳሉ ታገኛቸዋለህ እሺ የነቢዮች መሬት አትነካቸው የሌላ ግን የሰሃባ አላህ የፈለገለት እገሌ እገሌ እገሌ ለማለት አንችልም። ኢዛ ثبت في حديث በነቢያችን ሐዲስ የተረጋገጠለት እገሌ ስጋው መሬት አልበላችሁም አትበላውም ብሎ ነቢያችን ከነገሩን ልክ እንደ ነብዮች እናምናለን። የነብዮች ስጋና የዚህ ሰሃቢ አንድ ነው መሬት አትነካውም ብለን እናምናለን። ምክንያቱም ነቢያችን ስለነገሩን ነቢያችን ሰለላም ያልነገሩን ግን ሰሃባዎቹም አፈር ይበላቸዋል ወደ አፈር ይቀየራሉ ሰሃቦቹ እንደ ነብዮች አይደሉም። ወይም ደግሞ واقع ከነገረን ታቃላች واقع واقع ማለት ለምሳሌ አብዱላህ ኢብኑ حرام የሚባለው አንድ ሰሃቢ የጃብር አባት ነው የሰይድና ጃብር አባት ነውና ጃብር ራሱ ይመስከራል። ምን አለ? አባቴ በغزوه احد በስትሽሃድ ተገድሎ ሲሞት አለ መጀመሪያ ደረጃ ቁርአን ወረደለት። ምን ይባል ቁርአን ነው? በሱረት አል ዒምራን ነቢያችን ሰለላም ምን አሉ? ያ ጃብር አሉት አባቴ ነው ምንና ምን አለው? ምን አለ? ያ አብዱላህ አለው አላህ ሱብሃነሁ ወተዓላ እንዴት አገኘህ ጀናው አለው። فقال عبد الله يا ربي እንደዚህ ከሆነ ጀናማ እኛ እንደዚህ ሆኑ እኮ አይሰማም እንዴ? አይሰማም ወንድሞች? ምንድነው ሁለት ሁለት? ኡሙ ዙበይር አይሰማም? የተሰማ ነው ወንድሞች። ምን ላርግ እንግዲህ? እና አው እና ምን አለ እንግዲህ ልድገመው፣ ነብዮች በሙሉ ስጋቸው አፈር አይበላቸው። هذا ثابت የተረጋገጠለት ከነቢያችን የመጣ ነው። እና ይሄን እንደ እምነት ነው የምንወስደው። እምነት ነው ደግሞ ሰሃባዎቹ ግን በነቢያችን ሐዲስ የተረጋገጠለት ከሆነ እናምነዋለን። እገሌ እገሌ እገሌ ስጋቸው አፈር አይበላቸው አይበላቸው ካሉ ነቢያችን እናምነዋለን። ወይም ደግሞ واقع بواقع ከሆነ ደግሞ እናምነዋለን። واقع ምንድነው? እንዳልኳችሁ ጃብር ኢብኑ አብዱላህ አባቱ በغزوه احد ነው የተገደለውና አላህ Subhanahu ወተዓላ አነጋገረው ከሞተ በኋላ ጀና ከገባ በኋላ አነጋገረው። ያ አብዱላህ كيف وجدت الجنة ምናምን አለውና فقال يا ربي እንደዚህ ጀና ከሆነማ በጣም ኮኛ እና በጣም ጥሩ ነው ግን يا ربي ሁለት ነገር ጠይቀሃለሁ አለው። ምንድነው? በቃ ወደ እንትን ወደ መሬት እንድትመልሰኝ። ለምን መልሰሃለሁ አሉና ለሁለት ነገር አላቸው አሉ። ለአላህ እንደዚህ አለው፣ አንደኛው ሄጄ እንደገና ልገደል። እንግዲህ ክፍያው እንደዚህ ከሆነ ሄጄ ልገደልና ተገድዬ ስመጣ ደግሞ እንደገና ትመልስልኛል። እንደገና ተገድዬ መልሰን ነው እንደገና ወደ መሬት ትመልሰኝ። እስከ የውመ القيامه እኔስ ተገድዬ ስመጣ ትመልሰኛለህ ነገዲ የስመጣ ትመልስልኛል። እንደዚህ በቃ እንደዚህ አርግልኝ አለው። ላ አለው اما هذه حكمت ان الميت لا يرجع ابدا የሞተ ሰው አይመለስም ብዬ ፈርጃለሁ አትመለስም አለው። طيب ሁለተኛ ደግሞ እነዛ ሰሃባዎቹ ጓደኞቼና ወንድሞቼ የጂሃድ في سبيل الله بجهاد في سبيل الله የሞተ ሰው ክፍያው እንደዚህ መሆኑን ልንገራቸው አያቁም። ጀና ብቻ ነው የሚያውቁ፣ ጀና አለ ብቻ ነው የሚያውቁ እንጂ እንደዚህ አይነት ንዕማ እንዳለኩ አያውቁምና ሄጀ ልንገራቸው። فقال الله سبحانه وتعالى لعبد الله ሁለቱም እነ ነግርልሃለሁ አለ። አማ ሄደ ተገድለህ እንድትመለስ አይሆንም፣ ግን ጀና ምን መሆኑን በጂሃድ የተገደለ ሰው يعني حي መሆኑን እንዳልሞተ አይቆጠር ምናም ቢ እነግርልሃለሁ አለና ጅብሪል ጠርቶ ይህችን አያ ይዘው ወረደ። አላህ ስብሐ ጅብሪሉ ምን ይላል? ولا تحسبن الذين قتلوا في سبيل الله اموات بل احياء عند ربهم يرزقون تمام فرحين بما اتاهم ويستبشرون بالذين لم يلحقوا بهم ان بتام دس بلواچوال ازا بجهاد يموتوا سوچ በእናንተ ደሞ ተገድላችሁ እንድትመጡ ተስፋ ያደረጉ ናቸው የሚለው ነው አያው። መጀመሪያ በጂሃድ የተገደለ ሰው ሞተዋል አንልም፣ አልሞተም እኮ بس ቦታ ነው የቀየረው ከዚህ ቦታ ወደዛ ሄደ ወደ ጀና ገባ بس እና ይሄን አያ ወረደና ከዛ በኋላ عبد الله ابن جابر ابن عبد الله من هلال አባቴ አለ ይሄን الله ያነጋገረው ማለት ነው አባቴ ራሴ ነው ቀበርኩት አለ በጂሃድ ፍሰብላ በኡሁድ غزوه ኡሁድ ሞተና ተገደለና ከሶስት ሰዎች ሆኜ በጉድጓድ ያስገባሁት እኔ ነኝ አለ ደፈነውና አንድ ቁስል ነበረው የተመታው በተወርዋሪ ጦር የተመታው በዚህ በባቱ ነበርና ደም የፈሰሰ ሲያስቸግረን እጁ እዛ ላይ ጥብቅ አርጌ ደሙን አስቆምኩትና እጁ በዛ በባቱ እንደጠበቀ ደፈነው አለ ከሁለት አመት በኋላ እዛ ጠገብ እዛ ሽሆዳቹ የተደፈኑበት መሬት እንትን አንድ ውሃ ፈለፈለ ዋፈለፈለና ከዛ በኋላ በዛ ጊዜ የነበረው አሚር ምን አለ ቀብሮቹ የተደፈኑት ቀብር ቆፍራቹ አውጥቶና ትንሽ ከውሃው ራቅ አድርጓቸው አለ እሺ ብለን እኔ ራሴ ኮነው አለ ራሴ መጥቼ ያባቴ ቀብር ከሁለት ሰዎች ሆኜ ቆፈርኩትና ከዛ ወደ አባቴ ጀሰድ ወደ አባቴ አካል ሲደርስ ሶስታችን ወደቀና አለ ለምን ወደቁ ሽተው የሚስክና የሱ ሽቶ መጣልና አለ በጭንቅላታችን ገብቶ አደነዘዘና ወደቀና አለ እንደንቅልፍ ወሰደን ምክንያቱም ከአባቱ ሽቶ የመጣው ሽቶ ነው የሚባለው ያኒ رائحه مسك በቃ በጭንቅላታችን አልተሸከምነው በጣም ጣፋጭ ነው በጣም ውበት ያለው ጥሩ ሽቶ ነውና አስተኛና አለ ትንሽ ቆይተን ተነሳንና ከዛ ቆፍሬ አባቴ ሳይው ለካ ከ20 አመት በኋላ እኮ ነው ልክ እንደቀበርኩት አለ እጁ በዛ ቆስል ተቀምጦ ለናወጣው ብለን ነካስ እናረጋው እጁ ትንሽ ለቀቀን አለና ደሙ ፈሰሰ አለ ጠሪ ልክ አሁን እንደቀበርከው ነው አለ አወጣነውና ከዛ በኋላ ወደ ሌላ ቆፍረን ቀበርነው ይላል ልጁ እንደዚህ ይላል ስለዚህ ባጭሩ ነብዮች መሬት አካላቸው አይበላም ሌሎች ግን በነቢያችን ሐዲስ የተረጋገጠለት ከሆነ እናምናለን ካልተረጋገጠለት ግን ሰሃባዎቹ በሙሉ ያኒ መሬት አይበላቸውም የሚባል ነገር አቂዳ እንዲኖርን አያስፈልግም ምክንያቱም ይሄ ነገር ገይቢያት ነው ተቃቻል ተገይቢያት የተደበቀ ስውር የሆነ ነገር ነው አላህ ብቻ ነው የሚያውቀውና አንልም እንደዚህ ናም ጥያቄ መጠየቅ ይችላል ኡስታዝ ኦኬ ካሉኝ ጠይቃለሁ አለበለዚያ ባን አቆማለሁ ይሰሙኛል ኡስታዝ ኦኬ የመጀመሪያ አንዱ ጥያቄ በድሬዳዋ ከተማ የሚሽነሪ እርዳታ የሚሰጥበት የነን ፕሮፌት ኦርጋናይዜሽን ደሆችን እስላሙም ሆነ ክርስቲያን የሚረዱበት ቦታ አለ ህፃኖቹን መንገድ ላይ እየጣሉ ወልደው እናት አባት ኤድስ አለባቸው ብዙ አይነት የተለያየ ዘሮች የሚያመጡበት ቦታ ነው የሚረዱትም ማዘር ተሬሳ ኦርጋናይዜሽን የሚረዳቸው እና ይሄንን ቦታ አንዳንድ ጊዜ ህፃኖችን ለሌላ ለውጭ ለክርስቲያንም ሆነ ለይሁዳ መተው አዳፍ የሚያደርጉበት ቦታም ነው ይወስዷቸዋል እንደገና ደግሞ ሌሎችም ያው እስላሞችም እዛም ስላሉ እዛ ይረዳሉ ይሄንን ቦታ ለመርዳት አንድ እስላም ይሄንን ቦታ መርዳት ይችላል ወይ ይሄ ነው አንድ ጥያቄ ጀዛኩሙላሁ ኸይር ወጀዛክሰር ዳት ይቻላል ወይ ማለትሽ መርዳት ማለትሽ يعني ማለትሽ ነው መርዳት ከዛ ልጆች መውሰድ ነው ወይስ ድርጅቱን በገንዘብ መርዳት ማለትሽ ነው ማይክ ሰጅስት ሁለተኛው السلام عليكم ورحمه الله መርዳት الاستاذ በገንዘብም ሆነ يعني በተቻለው ምግብም ይሁን አንድ ነገር ወስዶ እነሱን ለነሱ መስጠት ማለት ነው ወይ በገንዘብ ወይ በመገበም በሆነ ነገር ማለት ነው ወይ በነ ደግሞ በጉልበት ቮለንተሪሊ ሄደው እነሱ መርዳት ይቻላል ወይ አው አሁን ገባኝ የምትሰጪው እርዳታ ቀጣ ወደ ህፃኖቹ የሚደርስ ከሆነ هذا صدقه هذا صدقه والصدقه يجوز للكافر للمسلم حتى للحيوان ለእንስሳም ብለህ ያን ምግብ ሰርተህ ለውሾቹ ብትሰጣቸው ሰደቃ ነው ናም والله ለخنዚር ቢሆንም خنዚር አሰማ የተረገመው እንስሳ ሩቦት አንተ ውሃ ካጠጣው ሰደቃ ነው في كل كبد رطب صدقه نبياችን በማንኛውም ህይወት ያለው ነገር የምትሰጠው ሰደቃ ነው ስለዚህ እነዚህ ህፃኖች አባት የሌላቸው በትረዳቸው ሰደቃ ነው ከዚህ የበለጠ ግን ነገር አለ ከዚህ የበለጠና በጣም ምንዳው ቁጥር ስፍር የሌለው ነገር ህፃኑ ወስደህ አሳድገህ በእስልምና ሃይማኖት ብታሳድገው እንደዛ ክርስቲያን ሚሽን እንደሚያርጉት አንተ والله እኔኮ ሀብታሞቹ ገንዘብቻቸውና የፊት እድሜያቸው ሆነታቸው አይታወቅም አንድ ክርስቲያን ከወሰደው ህፃኑ ክርስቲያን ሆኖ የሚያድገው አንድ ሂንዱስ ከወሰደው ሂንዱስ ሆኖ የሚያድገው ህፃኑ ልክ እንደ ጭቃ ነው እንደ ዲጥ ነው በቀረጽከው ይቀረጻል አይደለም እንዴ ጠይብ ለምን سبحان الله العظيم يميطال ገንዘብ ያላቸው ሰዎች አሉ የሚጣል ቢሊየነርስ እና ሚሊየነርስ አሉ ምን አለበት ከነዚህ ህፃኖች 10 20 ወስዶ በሐላፊነቱ ቀልቦ አብልቶ አጠጥቶ ተህፊድ አልቁርአን ከፍቶ በቁርአን በእንትን በጣም አርጎ መልምሎ መስርቶ ለምን እነዚህ ህፋድ አልቁርአን እና ሙስሊሞች አያወጣም والله عندنا ذهن نغير ساسبكو بتام بتام يغرمنيال اللهم يا ربي تشلوتا بتسطعني عند حصان 2 3 4 يعني وسجي اسادجي بالقران حفظي اندزي اسلام بادرغوكو صفر كو يلو من داو اجركو والله لان يهدي بك الله رجلا واحدا خير لك مما طلعت عليه الشمس او من عمر النعمالالو አንተኮ ሂዳያ ብቻ ያኒ እስልምና ብቻ አይደለም የምትሰጠው መጀመሪያ ትቀልበዋለ ሰደቃ ነው እስከሚያድግ ድረስ ቀልበህ በልተህ አብልተህ አጥተህ ምን ያህል ሰደቃ ነው ሁለተኛ ደግሞ ወደ እስልምና አስገባው والله እንደዚህ አይነት አጅር አለ ቢሎኝ እኔ አላምንም አንዱ የአደረ ተወላጅ ነው ጓደኛዬ ነው እዚህ ትልቅ ስራ ይሰራ ነበር አንድ ትልቅ ካምፓኒ ማናጀር ነበር በጣም ጓደኛት አለና አሁን 10 አመት ሰርቶ በዚህ ሳውዲ አረቢያ ከዛ በቃ በራሱ ወደ አዲስ አበባ ገባ አሁን ትልቅ ካምፓኒ ያለው አዲስ አበባ አደረ ነው አሁን ከሚስቱ ጋር 15 አመት ቆይተው ልጅ የላቸው አሁን ወደ አዲስ አበባ ሄደና ያ ጉዱ ፍቻ ነው የምትሉት ከዛ ከሆስፒታሉ አንድ ህፃን የሁለት አመት ነው አንድ አመት ህፃን በቃ ፈርሞ ወሰደውና አሳደገው አሁን 8 አመት ሆኗል 8 አመት ቁርአን ሐፈዘው ታቃላችሁ ቁርአን በደንብ ሐፈዘና ሰውነቱ እንትኑ ህወነታው በሙሉ የእስላም ተከታይ ሆነ ይምርጥ ሆነው ህፃን እስላም ሆነ ማለት ነው አሁን አንድ ቀን መጥቶ ጠየቀኝ ያ ሼህ አለኝ ይሄ ልጅ በደንብ አርገ ነው ያሳደኩት አለኝ ልጅ አይደለም ስለዚህ አሁን ምን ላርገው አለኝ የምታረገው አልኩት አወለን ከህፃነቱ ጀምሮ እስካሁን ድረስ የከፈልከው ገንዘብ ብር በብር ቆጥሮ በአስር አባዝቶ አላህ ይከፍልሃል አልኩት ሁለተኛ ነገር ደግሞ የሐፈዝከው ቁርአን ደግሞ አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው ምን አይነት አጅር እንዳለ አሁን ምንድነው የምታረገው አልኩት ወረቀት ጻፍና ወረቀት ጽፈህ ይህ ልጅ እኔ ያሳደግኩት ልጅ ነው ልጄ አይደለም አይወርሰኝም አልወርሰውም ካደገና ደግሞ ልጆች ከወለድኩ ደግሞ محرم لمهون ايتشنو ግን እኔ ያልጅ እንዳልሆነ ያቃል ሰው ወይም እሱ ኮሞተ ያንተ የሱ አባት እንዳልሆንክ ደሞ ይታወቃል በዚህ አልহামዱሊላህ በአዱንያ በአኺራ ነጻ ተወጣለ አልኩት እሺ ያለኝና አሰብኩና ይሰውየው ምሉ በሙሉ እንዲረጋጋና እንዲያምነኝ ብለ ይጀው ወደ دار الافتاء ወሰድኩት ትላልቅ ዑለማዎች አሉ እዛ 7 8 ዑለማዎች አሉ በቃ ሙፍቲዎች ናቸው ሁሉ ወደሱ ይጆ ሄድኩና ልክ እንዳልኩት ነገረው ወረቀት ጽፈ ፓስፖርት ላይ አጣብቀውና ከዛ አንዳችሁ ሲሞት አባትና ወንድም ልጅ እንዳልሆናችሁ ይታወቃል ግን ላደረከው ግን والله ትልቅ ጂሃድ አርጎ ለስንት አመት ጂሃድ አደረገና አንተ አንድናቸው አላችሁ ምክንያቱም ትልቅ ነገር ነው እኮ ይሄን አንተ አንቀዝተ ሩህ አንድ ትልቅ ሰው እኮ ከጀሃነም አስወጥተ ጀና እንዳስገባው እኮ ነው የሚታሰበው ስለዚህ ይሄ ነገር ጉድፍቻ የሚሉት ነገር ያ ካሉ እርዳቸው ግን ተመልከት የምትገሰጠው ገንዘብ ለነዛ ኦርፋንስ ብለ የምትሰጠው ገንዘብ ማወቅ አለብህ ገንዘቡ ወደ ህፃኖቹ እንደሚውል እንጂ ወስደው ሌላ ድርጅት ካደረጉት አይሆንም ነገሩ على كل حال ينطياقه መጨረሻ ጥያቄ ቢሆንልኝ ደስ ይለኛል እና ችሮታ ያላችሁ ወንድሞች በተለይ ከኢትዮጵያ የሚሰሙኝ ካሉ የሚሰሙኝ የሚከታተሉኝ ካሉ እባክህ የምትችል ከሆነ ከነዛ አባት የሌላቸውና በሆስፒታል የተጣሉ ህፃኖች ውሰድ አንድ ይጠቅምሃል መጀመሪያ ይጠቅምሃል ልጅ ሆነልሃል ሁለተኛ እንዴት ይመስል አጅር አለህ መሰለ እና ይሄን ነገር ተጠቀሙበት ነው ምለው ስለዚህ በዚህ ነገሩን ቋጫለን ኢንሻአላህ ነገ ስላለን ያለው ጥያቄ ለነገ ቢሸጋገርልኝ ደስ ይለኛል በዚህ ሸኛቸዋለሁ